أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله بنعمته تتم الصالحات وبتوفيقه تتحقق المقاصد والغايات وبفضله تتنزل الخيرات والبركات. وأزكى صلوات الله وتسليماته على معلم الناس الخير وهدي البشرية إلى الرشد، نبي الرحمة وإمام الهدى، البشير النذير والسراج المنير، عليه أفضل الصلاة وأتم التسليم. أما بعد يا قوم، سلام الله عليكم ورحمته وبركاته. أولا بأ الله سبحانه وتعالى فقاد موفق كأن أنت قا عندي بمقرانيتي دستين قلس الله الحمد لله. ሁለተኛ ይሄ ፕሮግራም እንዲሳካ በመደወል ስልኮችን በመደወል በማስተባበር ለዚህ ፕሮግራም መሳካት የጀርባ አጥንት ለነበሩት ወንድሞቼ ያው አንዱን ጠቅሼ አንዱ ስለማልተዋል ጠቅሳቸውም አላህ መልካም ምንዳቸውን ይክፈላቸው ላለው በመጨረሻም እንኳን ለረመዳን አደረሳችሁ ላለው ዛሬ በአላህ ሱብሃነሁ ወተዓላ ፍቃድ በዚህ ርዕስ ላይ ይዤ ቀረብኩት ነጥብ የኔ ትምህርት ብቻ አይደለም ከእናንተ ጋር በውይይት እናስተላልፈው ፕሮግራም ይሆናል ኢንሻአላህ። በጥያቄ ጀምራለሁ ፕሮግራም ወደ ውስጥ ገባ ለምን ይሄን ፕሮግራም እንደቀረስኩት ትገምታላችሁ። ما هو هدفكم في الحياة የህይወት ግባችሁ ምንድነው? ለወደፊት ምን መሆን ትፈልጋላችሁ? ዱንያን ለቃችሁ ስትወጡ ማን መባል ነው የምትፈልጉ? ጥያቄ ነው ይለውላችሁ ኢንሻአላህ። What is your goal in life? የህይወት ግባችሁ ምንድን? ውስጣችሁን እየጠየቃችሁ ፕሮግራሙን ትከታተሉኛላችሁ ኢንሻአላህ። አብዛኛዎቻችን ለህይወታችን ግልጽ ግብ አላሰመርን። ተራ ህይወት እየኖርን ያለን ከየት ተነስተን የት መድረስ እንዳለብን አልወሰንም። سيد عادي ተራው ሰው ስለሚባለው ታሪክ ሲናገሩ ተራው ሰው ይሉታል سيد عادي። ይህ ግለሰብ ከተራ ቤተሰቦቹ ተወለደ ይላል። ለየት ያለ ግብ ካልነበረው ቤተሰብ ተወለደ። ከዛም አደገ ትምርት ቤት እየፎረፈም እየገባም 12ኛ ክፍል ጨረሰ። ከዛም ዩኒቨርሲቲ መግባት እድል አገኘ። ዩኒቨርሲቲ ውስጥ ገባ። እንደምንም እየቀሰመ እየኮረጀ ትምርት ቤት ተመረቀ። ከተመረቀ ምን አለ? ስራ ገባ። ስራ እንደጨረሰ ስራ ውስጥ እንደገባ ያው ስራ ያዘ ሰው ምን ይጠብቃዋል? ትዳር አለው አይደል? ትዳር መሰረተ። ከዛም የሆኑ ልጆችን ወለደ። ተከታተሉ። እነዚህ ልጆች አሳደገ። ሞተ። ተራ ኑሮ ኑሮ ተራን ሞት ሞተ ይላል። ህይወት ውስጥ አዲስን ነገር ያልጨመረ ሰው ብቻ ኖረ ይበላል ይጠጣ ነበር። ከዛም ዱንያ ያለቀቃት። ለየት ያለ አላማ ያልነበረው ሰው سيد عادي تراو سو تران نورو نورو تران موت موت يلالو من لا مالت يتفلقو هيوتوست ليت على علاما يالنبرو قلسا دوني علي عديس النقر جامرو يالهد سو سلازي قلسا مان سات يتفلقو لمن دنو ليت على علاما دوني علي عالنبرو باجرو من لا مالت يتفلقو دوني عالي سن نور አንድ ግብ የህይወት አላማ ቅርጽን ያለ ማስፈጸም በመንቀሳቀስ ላይ ማለፍ ስላልልብን ነው። ኢማሙ ሻፊዒ ሲናገሩ ምን ይላሉ? ወኢኒ ለኡብግዱ الرجለ አን አራሁ መሽጉላን ፊ ኡሙሪ ላ ينفعه في دينه ولا في دنياه ይላሉ። እኔኮ አንድን ወጣት ማየት ያስጠላኛል ይላሉ ኢማሙ ሻፊዒ። ቢዚ ሆኗል። ቢዚ የሆነበት ጉዳይ ግን ለዲኑ ለዱንያውም በማይጠቅም ኢሹ ውስጥ ነው ያለው። ወይ ዱንያ እየሰራ ነው ኢኮኖሚካሊ ፓወርፉል ሊሆን ነው ይባል ሙስሊሙን ሊጠቅም ዘካ ሊያወጣበት አለም ደግሞ ዲኑ ውስጥ ነው ማደለም ብቻ ቢዚ ነው እንዴ አይነትን ግለሰብ ማየት እኔ ያስጠላኛል ይላል በጣም ይገርማችሁ አሜሪካ ውስጥ ሚገኝ አንድ ትምህርት ቤት አለ ይህ ትምህርት ቤት የሚሰጣቸው የትምህርት ርዕስ አይነቶች አሉ ፊዚክስ ኬሚስትሪ ማቴማቲክስ እንደሚባሉት አንድ የትምህርት ክፍል አለ ይሄ የትምህርት ክፍል ምንድነው ሐዲድ ሐደፈክ ፊል ሐያ የህይወት ግብህን አስመርም የህይወት ግብህን ቅረጽ የትምህርቱ ክፍል ህፃናቶቹን ከልጅነት ህፃናቶቹን ማሙሽ ለወደፊት ምን መሆን ትፈልጋለህ ይያሉ ከህይወት ግባቸው ጋር ያቆራኛቸዋል ነገ ምን መሆን እንዳለበት እንዲያስብ ያደርጓቸዋል ትምህርት እኮ ነው አንዱ የትምህርት ክፍል ግን ምንድነው ነገ ምን መሆን ትፈልጋለህ ማሙሽ ቀይ ብቻ ነው የትምህርት ክፍል ዶክተር ነኝ ኢንጂነር መሆን ፈልጋለሁ አንዱ ዶክተር ይላል አንዱ ታዋቂ ፓይለት ይላል ሁሉም አላማቸውን ይናገራሉ ትምህርት ቤት ላይ ሲመለሱ ክረምት ለወላጅ ደብዳቤ ይጻፋል ልጅ እንዲ መሆን ይፈልጋልና አላማውን በማሳካት ላይ እገዘው ግልጽ ነው አላማውን በማሳካት ላይ እባክህ እገዘውም ይላባት ደብዳቤ ይጻፋል ከልጅነቱ ምን መሆን እንዳለበት ካሁኑ መቅረጽ ይጀምራል ህፃን እዚህ ትምህርት ቤት ውስጥ የተከሰተን የአንድ ሙስሊም ህፃን ልጅ ታሪክ ላጫውታችሁ አንድ ሙስሊም ህፃን ልጅ አሜሪካዊ ቤተሰብ ውስጥ የሚኖር ትምህርት ቤት ወላጆች ይልኩታል እናቱ ግን ጥሩ እናት ነበረችና ኢስላምን እንዲያቅ አድርገዋለች አላህን እንዲያቅ ዲን አልኢስላም መልእክት እንዲያቅ ሰሓቦቹን እንዲያቅ አድርገው ነበር ትምህርት ገባ መምህሪቱ መጣችና ቦይ what you want to be in the future ማሙሽ ወይ ነገ ምን መሆን ትፈልጋለ ጠየቀችው መምህር ህፃን ይሄ ህፃን ምን አለ i want to be like sahaba እንደ sahaba መሆን እፈልጋለሁ አለ መምህሪቱ ግራ ተጋባች ይላል sahaba ማለት የትምህርት የክፍል አይነት ነው ዲፓርትመንት ነው አሁን ፓይለት ኢንጂነር እንደሚባለው sahaba ምንድነው ማሙሽ ሰሃባ ምንድነው? ኖ እኔ አልነግርሽም እናቴን ደውይና ጠይቂ ይላታል። በጣም ቸኩላለች ወደ እናቱ ደወለች። እናትም ስደውልላት ምን አለች? ኖ የሰሃቦችን ጉዳይ በስልክ አልነግርሽም ቤቴ ዘይሪኝ ቪዚት አድርጊኝ። ትምህርት ቤት እንደጨረሰች መኪና ድራይቭ አደረገችና ቤት ሄደች እናት ቁጭ አረገቻት ሰሃባ ምንድነው? እቺ እናት ጥሩ ሰው ነበረች የዛም ብዙ ትውልድ ታሪክ ነገረቻት የሰሃቦችን ታሪክ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች መምህሪቱ ልቧ ተነካ ይላል ታሪኩን የጻፉት ሰዎች መጨረሻ መስለም እንዳለባት ወሰነች ሸሃዳ ማደረገች አላሁ አክበር እቺ ሚስት ምን አለች እቺ መምህር በይ ባለቤቴን ልከዋለሁ ስለ ሰሃቦች አጫውችልኝ አለቻት ኖ ባለቤትሽ ከመጣ ባሌ ነው የሚያናገረው እንደ ሸሪዓው ስርዓት ባሌ ጋር ፕሮግራም እንዛለን ፕሮግራም ሁለቱም ያዙ ባል አሁንም ባልን አጫወተ እሱም ልቡ ተነካ ሰሃባ ያ የሚተዛዘን ትውልድ ያ ዓለምን የለወጠ ትውልድ በዱንያም በአኺራውም ስራ ውጤታማ የነበረ ትውልድ እሱ እስልምና ተቀበለ ምን ይላል ታሪኩን ሲጨርሱ ያ ትምህርት ቤት አካዳሚክ ትምህርት ብቻ የሚማሩበት ትምህርት ቤት ነበር ይህን ትምህርት ቤት የሸሪዓዊ ህግ ጨመሩበትና ዲናዊም ዱንያዊም ትምህርት ያካተተ አንድ ትምህርት ቤት አሜሪካ ውስጥ ይገኛል በማን ምክንያት ነው ይህ ትምህርት ቤት ወደዚህ ይዘት የተለወጠ የህይወት ዓላማው ግልጽ በነበረ ህፃን ምን መሆን እንዳለበት በሚያቅ ትንሽ ልጅ ግባችን ምንድነው ዱንያ ላይ በቃ በላን ጠጣን ሞትን ይሄ ነው ታሪካችን ሲጻፍ አንድ ልኩ የማይዘል ታሪክ ነው ያለን ሰፊ ግብ ያስፈልገናል በጣም የሚገርማችሁ እዚህ ትምህርት ቤት ላይ ትምህርቱ ላይ አጋዥ ካርቱን ፊልሞች ያሳያቸዋል ከሚያሳያቸው ፊልሞች ውስጥ አንድ አህያ በቅሎ ጋር ታወራለች አህያዋ ዝም ብላ ነው የምትሄደው። የት ነው የምትሄጂ ትላታለች። በቅሎዋ በቅሎዋ አህያዋ። አህያ ምን ትላለች? ዝም ብዬ ነው የምሄደው ትላለች። እዛ በቅሎ ምን ትላለች? እንዴ ዝም ብለሽ እንዴት ትሄጃለሽ? የት እንደምትሄጂ እስከ ምን እንደምትሄጂ ለምን እንደምትሄጂ እኮ ማወቅ አለብሽ ትላታለች። ከዚህ ላይ ፊልሙ ይቆማል። ለልጆች የተሰጠው መልእክት ምንድን ነው? ህይወት ውስጥ የምታደርጉት ጉዞ ያለ ዓላማ አይሆን። የምታደርጉት የትኛውም እርምጃ ለቀረጻችሁት ግብ ግብአት መሆን አለበት፣ ኢንፑት መሆን አለበት። ግባችን የኛስ ምንድን ነው? ዛሬ በአላህ ፍቃድ አላህ ይወፍቀን፣ ግባችን ቀርጸን እንለያያለን ኢንሻአላህ። መሆን የሚገባንን ሰው፣ ለየት ያለ ሰው፣ ዱንያ ላይ የሆነ ነገር የጨመረ ሰው ግባችን የምንቀርጸው የመሰረት ድንጋይ ላይ ነው የምንተክለው። ይህ የመሰረትን ድንጋይ ነግራችኋለሁ። ቤዝመንቱ መጀመሪያ ለምን እንደተፈጠርም ማወቅ። ለምንድን ነው የተፈጠርነው? አላህን በብቸኝነት ልናመልከው፣ አላህ የሚወደው ባሪያ ልንሆን፣ አላህ እንደፈቀደልን ልንኖር፣ ለዚህ ነው የተፈጠር። የሚገርማችሁ እስልምና ለምን እንደተፈጠርነ በአንድ አንቀጽ ነው የቋጨው። ወማ ኸለቅቱ ልጅነ ወልኢንሳ ኢላ ሊያዕቡዱን፣ ሊገዙ ይነዋል ዘጋው። ቀደምት ፈላስፋዎች ግን ለምን እንደተፈጠሩ ውዥንብር ውስጥ ገብተው ነበር። አንድ ፈላስፋ ሲናገር ምን ይላል? ኢነ ረበና ኸለቀ ልከውነ ثመ ነስየሁ ይላል። አምላክ አለ ግን ተፈጥሮን ፈጥሮ ረስቷታል። ቁርአን መልስ ሰጠ። ወማ ካነ ረቡከ ነሲያ፣ አንተ ጌታ ሚዘነጋ ሚረስ አይደለም። ማርክስ መጣ፣ ትልቁ ፈላስፋ፣ ተፈጥሮን አጠና። ለምን እንደተፈጠርነ ግራ ሲገባው ምን አለ? አነ ረበና ኸለቀ ልከውነ ሊየልሁወ ብሂ አለ። አምላክ ተፈጥሮን የፈጠራት ሊጫወትባት ነዋል። አላህ ቁርአን ላይ አሁንም መልስ ሰጠ። አፈሐሲብቱም አነማ ኸለቅናኩም ዓበተን ወአነኩም ኢለይና ላ ቱርጃው። ዝም ብለን የፈጠርናችሁ መሰላችሁ? ለዓላማ ነው ይህ ተፈጥሮ በስርዓት የተገነባው። ኢልያስ አቡል ማዲ የሚባል አንድ ፈላስፋ እሱም ጠፋበትና ስንኙ እንድች ሲል ቋጠረ። ጅእቱ ይላል መጣው ወደ ዱንያ፣ ለአዕለሙ ሚን አይነ የት እንደነበርኩ አላውቅም፣ ወላኪኒ አተይቱ ብቻ ራሴን ዱንያ ላይ ያገኘው። ወለቀድ አብሰርቱ ጠሪቂ ፈመሸይቱ፣ ዱንያ ላይ እግሬን አገኘሁት፣ መሬት አገኘው፣ ተራመድኩ። ለምን እንደመጣው አላቅም። ከይፈ ጅእቱ፣ እንዴት ወደ ዱንያ መጣው? ለስቱ አድሪ አላቅም። ለምን አላቅም? ሊአነኒ ላ አድሪ ስለማላቂ። ይህ የህይወት የተፈጠርክበትን ዓላማ ትላልቅ ፈላስፋዎች የዋዠቁበት ጉዳይ ነው። እስልምና በአንድ አንቀጽ ነው ያስቀመጠው። በጣም የሚገርማችሁ የክላሲካል ፊዚክስ መሪ አባት የሚባለው አልበርት አንስታይን ታውቁታላችሁ። ይህ ምሁር ጥያቄ ተጠየቀ። አምላክን ፈጣሪን አንድ ጥያቄ የመጠየቅ እድል ቢሰጠ ምን ትጠይቀዋለህ? መጀመሪያ ምን አለ? ሳይንቲስት ስለሆነ ተፈጥሮ እንዴት እንደገነባ ትጠይቀው ነበር አለ። ከዛም ኖ ይሄ አይደለም አለ። ተፈጥሮ ለምን እንደፈጠራት እኛን ለምን እንደፈጠረን ጠይቀውና ህይወቴን ከዛ አንጻር ቃኘው ነበር። በዛ መስመር ሄድ ነበር። እኔ ሐቂቀተን ይህን ታሪክ ስሰማ በጣም ነው የነካኝ። እሱም ለምን እንደተፈጠረ ጠፍቶ ነፍሱ ተሰቃይታ ሲሞት፣ እኛ ደግሞ ለምን እንደተፈጠርን ገብቶን ዲኑን አልተገብር ስንል አያሳዝንም? ስለዚህ ለምን ተፈጠር ነው የሚለው የህይወት ግባችንን የምንገነባበት የመሰረት ድንጋይ። ለምን የተፈጠር ነው? የአላህ ጥሩ ባሮች ልንሆን፣ ለዒባዳ። ዒባዳ የሚለው ግን ሰፊ ትርጉም። ልጅሽን በተርቢያ ማሳደግ ዒባዳ ነው። ባልሽ የሚወደውን ምግብ ማዘጋጀት ዒባዳ ነው። ከሐላል ሰርተሽ ቤተሰብሽን መርዳት ዒባዳ ነው። ሶላት መስገድ ዒባዳ ነው። ዒባዳ የኢስላም የዒባዳ ኮንሰፕት እሳቦት ሰፊ ነው። በተሰውላት ሐጅ ብቻ አይደለም ዒባዳ ማለት። የተፈጠርነው የአላህ ጥሩ ባሪያ ልንሆን፣ ከዚህ ላይ ግባችን እንመሰረታለን። ግልጽ ነው? ግቦች በሶስት ይከፈላሉ። ምን ቀርጻቸው ግቦች? ወይም የሰው ልጅ የአደም ልጅ ስለ ግብ ስለ ዓላማ ሲያወራ ስለ ጎል በሶስት ይከፍላቸው። አንደኛ አልአህዳፍ ረዲያ ውዳቂ ግብ ይባላል። እስልምና ማይቀበለው ዓላማ አለ። ለምሳሌ ታዋቂ ሙዚቀኛ ልሁም ቢል አንድ ሰው ግብ ቀርሷል አይደል? እስልምና ይቀበለዋል? በዱንያም በአኺራም ለዚህ ሰው ቅጣት አለ። ይሄ ውዳቂ ግብ እንለዋል። ሰዎች እንደ ግብ ቀርጸውታል። አንድ ፕሌን ላይ ስመጣ አንዲት ፈረንጅ ጎን የነበረችና አጋጣሚ ያወራን ነበር። ወደ መጨረሻ ላይ ስለ እስላም አወራታለሁ ብዬ መጨረሻ ላይ ያው ስለኔ ብዙ እንድትነወያይ አንድ ፕሮግራም አለኝ መጽሐፍ ሳነባይታ ምንድነው መታቀርበው ፕሮግራም አለችኝ። አንዱ ፕሮግራም what is your goal in life የሚል ነው አልኳት። የህይወት ግብ ምንድነው የሚል ነው አልኳት። እስራኤል አለች። አዎ አብዛኛው እኮ የህይወት ግብ የለው እዚህ ዛ ነው የሚዋዥቀው አለች። እሷ ግን ግቧ ምንድነው? ትልቅ ለውየር የህግ ጠበቃ መሆን። ይሄ ወደ አኺራ የሚሻገር ግብ ነው አይደለም? እሷ እኮ ቀርጻ ሞታለች። ዱንያ ላይ የሚቀር ግብ ነበር ያዘችው። አንደኛው ግብ ውዳቂ ግብ እንለዋለን። ሁለተኛው አልአህዳፍ አልጀይዳ በስት ምንራል ጥሩ ግብ ጥሩ ማከለኛ ግብ። ለምሳሌ ሰውየው ሐላል ስራ ይሰራል፣ ይነግዳል፣ ቤተሰቡን ያስተዳድራል፣ ልጆቹን ያሳድጋል። በቃ ይሄ ነው ህይወቱ። ይሄ ህይወት ማከለኛ ግብ እንለዋለን። የዛሬው ፕሮግራም ዓላማችን ግን ትልቅ ግብ ትልቅ ዓላማ ትውልድ የሚሻገር ዓላማ አልአህዳፍ ሳሚያ። የፕሮግራም ዓላማ ይሄ ነው። ትልቅ ዓላማ እንድንቀርጽ። ይሄ ረመዳን ነقطة التغيير ነው፣ የመለወጫ ፖይንት ነው። The turning point of our life የህይወታችን የመዞሪያ ነጥብ። አንድ ዓላማ ትልቅ ቀርጸን እንድንንቀሳቀስ ነው ኢንሻአላህ የፕሮግራም ዓላማ። እሚገርማችሁ ዑመር ኢብኑ አብዱል አዚዝ የሚባሉ ከሙስሊሞቹ አምስተኛው ኸሊፋ ተደርገው የሚታሰቡ ትልቅ የሙስሊሞቹ መሪ አሉ። አላህ ለትልቅ ግብ እንደሚነሳሱ እንዲህ አይነት ነፍስ እንደሰጣቸው ሲናገሩ ምን ይላሉ? ኢነሊ ነፍሰን ተዋቃ ይላሉ። እኔ እኮ ስሜቷ ማይቆረጥ ትልቅ ሳቦት ያላት ነፍስ አላህ ሰጥቶኛል ይላሉ። መጀመሪያ ይላሉ ግባቸውን ተመልከቱ በህይወት እንዴት እንዳሳለፉ። طاقت نفسي ان اتزوج فاطمه بنت عبد الملك انيكو نفسي ودلاي عسبج فاطمه ناغبچه سلاماوي بيتسب لمسرت فاطمه مالت يا عمر بن عبد العزيز يا غوتو لجنا عمر بن عبد العزيز ابن مروان الصفا فاطمه بنت عبد الملك ابن مروان بمروان ايات لي يغنانيال يا غوتو لجنا ፋጢማ ኢላ ላገባበት ያሰብኩ ብዙ መስፈርታላት። አንደኛ ተቂያ አላህን ፈሪ ነበርች። ሁለተኛ ሐፊዘቱ ለኪታብላህ ቁርአን ሐፍዛ ነበር ይላል። ሶስተኛ ሻዒራ ገጣሚ ነበርች። በአረቡ ትውልድ ያኔ ግጥም መቻል ማለት ትልቅ የእውቀት መለኪያ። አራተኛ ጀሚላ ሳያት ደስ የምትለይ ቆንጆ ነበርች ይላል። ስመለከታት መወዳ ሴት ነበርች። አምስተኛ ሰባት ወንድሞቿ ፕሬዝዳንቶች ነበሩ። አራት ወንድሞቿ አባቷ አብዱል መሊክ፣ መርዋን አያቷ፣ ባሏ፣ አራት ወንድሞቿ ፕሬዝዳንቶች ነበሩ። እሷን አግብቼ ጥሩ ኢስላሚክ ቤተሰብ ለመመስረት ታከት ነፍሲ ዘለለች። فتزوجتها ተሳካልኝ አገባዋታል። በጣም ጥሩ ቤተሰብ ነው የመሰረቱት። ታሪካቸው ሰፊ ነው። ثم ان نفسي طاقت الى الاماره كذا نفسي اهونم غواغواج بريزيدنت لمون مري امير لمون يا مدينه يا نبياتنا صلى الله عليه وسلم اجر يسوا بريزيدنت لمون وسن نفسي قامتت ايهم جب تساكلن فصرت اميرا على المدينه يا مدينه امير هونقال اهونم نفسن تملكتوال ثم ان نفسي طاقت الى الخلافه ከዛም ነፍሴ አሁንም ቋመጠች ወደ ምን የሙስሊሙ ዓለም ፕሬዝዳንት ለመሆን ኸሊፋ ፈሲርቱ ኸሊፈተ ሊልሙስሊሚን የሙስሊሞቹ አሚር ሆንኩ አሚረል ሙእሚኒን የዓለምን አንድ ሶስተኛ ነበር ያስተዳደሩ ዓላማዎቹ እንዴት እየተሳኩ እንደሄዱ ያቸው ከዛም የስልጣን ወንበሩ ላይ ቁጭ ብሎ አንዴ ምን አለ الآن نفسي طاقت إلى ماذا؟ أو نفسي ودى من قواتك من كرر من كرر جنة جزاكم الله ثم إن نفسي طاقت إلى الجنة الدنيا لك أدل ودى جنة نفسي أو نسقواتك تالج مقرمه مسلمون يستدادروا ولت عمت كسدستور أنهين عمتوك سبحان الله لجنت اندي ادرسو ادرغو نبر ياسالفو ليت بتهجد كان مسلمون بماستداد الله سبحانه وتعالى فتحاوي امرارون ايتو بسو زمن بركه لكك بركه نبرو زمنو يبال مسلمو امه زكاهون ميقبل الله ده زكا ميقبل بسو زمن طفا كمسلمو عالم الله كلنا بكاك ዘካን የት ያደርጉት አይደል አፍሪካ ኬፕ ታውን ያሁን ዓለም ዋንጫ የተካሄደበት ቦታ እዛ መጥተው ነበር ያከፋፈሉት ዘካው ሙስሊሙን ካ አኔ ሀብታም ነኝ አንተ ትፈልጋለህ እኔም በቅቶኛል ሁሉን አላህ ብቃቅ hatta በጣም ይገርማችሁ አሁን ቱርኪያ ውስጥ ኢስታንቡል አንድ ሙዚየም አለ እዛ ሙዚየሙስ በዑመር ኢብኑ አብዱል አዚዝ ዘመን የበቀለ አንድ የስንዴ ፍሬ እንደ ሙዚየም ተቀምጧል የስንዴው ፍሬ ምን ያህል ደም ያልታቃላችሁ የተመር ፍሬ ያህል አላህ በረከቱ ለቀቀው በሱ ዘመን ولو ان اهل القرى امنوا واتقوا لفتحنا عليهم بركات من السماوات والارض عمر بن عبد العزيز اندي عينت جب قرشي اسكموت سرى يلالو سيموت ميغرماچو جنت الله اندوفقو ميمسكر لموت سيل قرآن يكرى نبر تلك الدار الآخرة نجعلها للذين لا يريدون في الأرض علوا ولا فسادا مثكت لون علمكو تامو يالة لالش بالبيت وطل لنا لك بيت وطان وطن يقن سماو نبر ملايكو تشو نقبات اي تطنو إلى العلماء كزام من عالم كالتايوان علمكو لنزام ريت لي لما يكرروت النادرغات علميلون يا الله انا انقص يقرى نبر يموتوت ان شاء الله وهو من اهل الجنه عمر بن عبد العزيز جب قرصه با الله فقد اساك كلاتكم متاقواچو عند تلك امام الله امام البخاري بخاري ما قال ها كلاتكم تاقالاتو حديثنا ورا رواه البخاري بخاري اند زغبوت انلال ما ناتشو هي گلسب ما ناتشو امام البخاري من يلالو اني يي هوت گبن يقرسكوت يا 14 عامت وطات يالو نو يلال لهيوتي من عينت سوهني دنيا لي موطات اندالبن اساين يادركوت يا 14 عامت وطات يالو عندي كهولت تلالق عليموش تگ قچبيه صادامطاتشو አንደኛው ዓሊም ለሌላኛው ምን ይላል ምን ነው አላህ Subhanahu Wa Ta'ala ከነብዩ ኡመቱስ አንድን ግለሰብ ቢልክልን ضعيف حديثን كصحيح ሚለይልን ግለሰብ ምን ነው አላህ ቢልክልን ይላል በጣም ይገርማችሁ ኢማም አልቡኻሪ حديثን ከመጻፋቸው በፊት የነብያችን صلى الله عليه وسلم حديثዎች አልተበጠረም ነበር አልተለየም حديث ደረጃ አለው የትክክለኝነት صحيح ከተባለ ጥርጥር የሌለው ምንጭ ነው ትክክለኛ ምንጭ ሐሰን ከተባለ ትንሽ ይጎለዋል ማለት مقطوع مرسل ضعيف موضوع ደረጃ አለው ሐዲስ የትክክለኝነት ደረጃ አለው ያኔ ከኢማም አልቡኻሪ በፊት ይሄ ነገር አልወጣለት እሳቸው ነው ይሄን መስፈርት ያስቀመጡት እና ምን ይላሉ ሁለቱ ዓሊሞች ضعيفና ደካማ ሐዲስና ትክክለኛው እኮ ተቀላቀለ ይሄን ለይቶ የሚያወጣ አላህ ቢልክልን ሰው ምን አለ ይላሉ ሁለቱ ዓሊሞች ኢማም አልቡኻሪ ምን አለ እኔ ነኝ ይሄ ሰው ብየተነሳው ይሄ ሰው እኔ መሆን አለም ለነብዩ উম্মት ሰሂህ ሐዲሶችን ብቻ ዘግበይ ማቀረብ አለብኝ ወስኝ የገባው ይላል። ይሄን ዓላማ ለማሳካት ብዙ ነገሮች ሮጥ ወደ በስራ ገብቻለሁ ወደ ኢራቅ ገብቻለሁ ወደ ኩፋ ገብቻለሁ ዓለምን ዞርኳት ይላሉ ሐዲስ በመሰብሰብ። የሚገርማችሁ ቡኻሪ የሚባለው ኪታብ ተጣርቶ ይሄን ነው የሚያልኩ ውፍረቱ ወደ 7000 ሐዲስ ነው የተደጋገመው ሲተው። ይሄን ግን 7000 ሐዲስ ከአንድ ሚሊየን ሐዲስ ነው ጨምቀው ያወጡ። ዓለም ላይ ዙሬ ሚሊየን ሐዲሶችን ሐፈዝ ከዛውስ ጨምቄ ቡኻሪን አወጣውት ይላል። ኪታብ ሶሂህ ቡኻሪ የሚባለው ኪታብ ከቁርአን በኋላ የሙስሊሞቹ ሸሪዓ የሚደነገግበት ትክክለኛ ምንጭ ምንድነው? አልቡኻሪ አሰሁል ኪታብ ባዕደል ኪታብ ይሉታል። ከቁርአን በኋላ ትክክለኛ ወህይ ማለት ምንድነው? ሶሂህ አልቡኻሪ። ምን ይላሉ ኢማም አልቡኻሪ ይሄን በመጻፍ ያሳለፉትን ክስተት ሲናገሩ? والله ما كتبت حديثا عندم حديث አልጻፍኩም الا وصليت ركعتين ሁለት ረካዓ ይሰገድኩ ቢሆን እንጂ واستخرت الله على صحتك اللهን ያማከርኩት ቢሆን እንጂ ጌታዬ ትክክል ነው አይደለም እኔ በሚችለው ታግያለሁ صحيح ነው ደካማኑ ጠቁመኝ ብዬ እስቲኻራ ይሰገድኩ ቢሆን እንጂ። የተሰገደበት ሐዲስ ነው እየቀራን ያለ ያንዳንዱ ሐዲስ ዋጋ አለ ሶላት ተሰግዶበት። በጣም ይገርማችሁ ምን ይላሉ? ወኢኒ ለአስተይቂዱ ኩለ ለይለቲ እኔ እኮ ቡኻሪ ስጽፍ በሌሊት ውስጥ 20 መረተን ከሃያ ጊዜ በላይ እነሳለው ሊኡደውን ሐዲثን ተዘከርቱ ተኝቼ አንድ ሐዲስ ትዝ ይለኛል ያስታወስኩት ለመጻፍ በአንድ ሌሊት ውስጥ ከሃያ ጊዜ በላይ እነሳለው ይላል። አራአይቱ ከሃያ ጊዜ በላይ አሁን እኮ ከሌሊቱ ሁለት ጊዜ ከነቃ የቀን ውሎ ይዛባል አይደል? ማታ ባክህ በደም ባልተኛው ምን ላለናል ከባድ ነው። 20 ጊዜ እንዴት አንድ ሰው ይነሳል? ኢማም አልቡኻሪ ሲተኙ ብዕርና ወረቀት ከጎናቸው አንድ ሐዲስ ትዝ ይላቸዋል። ሻማ ይለኩሳሉ ሐዲስ ይጽፋሉ አጥፍተው ይተኛሉ። 20 ጊዜ በአንድ ሌሊት ውስጥ ዓላማ ስላላቸው ይህ ግብ ቀርጸዋል። ይሄን ለማሳካት ሚፈልገው መስዋዕትነት ከፈለ። እኛ እኮ አሁን ህይወታችን ላግጣ የሆነው ግብ ስለሌለን እኮ አታርፍም። እዚህ ደርሳለሁ ያለ ሰው አያርፍም። እንዲህ አይነት ሰው መሆን አለብኝ ያለ ሰው አያርፍም። ትርፍ ጊዜ የለው። በጣም የሚያሳዝነው በዘመናችን የቡኻሪን ሱና የደገመ አንድ ሰው አለ። እንደሳቸው 20 ጊዜ የሚነሳ ማን ይመስላችኋል? ቻርሊ ቻፕሊን። ይሄን ቀለኛ ሰው ታቆታላችሁ? ቻርሊ ቻፕሊን ሁላችሁ ታቆታላችሁ። ቻርሊ ለዚህ ውቅና እንዴት እንደበቃ ሲናገር እኔ እኮ በአንድ ሌሊት ውስጥ ከሃያ ጊዜ በላይ እነሳለሁ to write the jokes that I remembered ያስታወስኩትን ጆክ ለመጻፍ በሌሊት ከሃያ ጊዜ በላይ እነሳለሁ። አያችሁ የቡኻሪ ሱና እናማን ያዙት ሙስሊሙ የት ነው ያለው? ቻርሊ ሲተኛ ይላሉ ቴፕ ሪኮርደር ወረቀት ደፍተር ከጎኑ ነው። አንድ ቀል ትዝ ይለዋል ይነሳና ይቀረጻዋል ይጽፋዋል ይተኛ 20 ጊዜ በላይ ይነሳል። የቻርሊ ግብ ምን አይነት ግብ ነው? ሶስቱ ከተቀሰም ምን አይነት ግብ ነው? ውዳቂ ግብ ምን ነው አይደል? ለዚህ ግን ኑሮለት ወጣ ዱንያ አሳዝንም። አኺራ ጀነት የተቃለ የተገባለት ትውልድ ሲተኛ ጴንጤ ወንድሞቹን ሲቀማው አሳዝንም። ግብ ለህይወታችን መቅረጽ አለብን ወንድሞች። ኢማም ነዋዊ ሪያድ ሳሊሒን ሚል ኪታብ ታቃላችሁ? 40 ነዋዊ ሁላችሁ ታቃላችሁ? የዚህ ኪታብ ጻፊ የሆኑት ነዋዊ ምን ይላሉ? እኔ የህይወት ግቤ ልጅ ያለው ቀረስኩት። የህይወት ግቤ ምን ነበር ይላሉ? تحبيب الحديث الى امه محمد صلى الله عليه وسلم لنبي امه يساتشون حديث اندي ودوت ما درغ نبر يهوت غبيلا اندي تاديا بامه وزن دي ودد حديث مجمر يالو لجماريوچ 40 حديث صاف كلاتشوا 40 حديث متليلچ ما 40 يازك እሷ ለጀማሪዎች ከትልቅ ጀመር ብትለው ይተዋል እና በዚህ ጀመር ካልከው ይሮጣል አይደል እሷን ጻፍኩላችሁ ለማሐከለኞቹ ሪያድ الصالحን ጻፍኩላችሁ 40 ስጨርስ ሪያድ ቀራ ይላል ሰውቋል ለትላልቆቹ ደግሞ شرح صحيح مسلم مسلم ይባል ትልቅ kitab አለ እሱን شرحኩላችሁ ትንታኔ ጻፍኩላችሁ የህይወት ግባቸው ምንድነው ለነብዩ উম্মা የነብዩን ሐዲስ እንዲወዱት ማተር አሳፍኩትም በአላህ ፍቃድ ስለዚህ ወንድሞቼ እህቶቼ ግባችን ልንቀርጽ ይገባል ግልጽ በሆነ ቋንቋ ኢንሻአላህ አንድ ወንድም ጋር እየተጫወተን ኡስታዝ ግብ ያለ BMW ነው አለ BMW መኪናው ነው የህይወት ግቡ ምንድነው BMW እኔ መኪናው መስሎኛልና ምን ማለት ነው አልኩት አይ ትንታን ያለው አለ አብሬቬሽን ነው አለ ቢ ማለት ቢሊየነር መሆን ፈልጋለሁ ከሐላል ነግጂ ሙስሊሙን የሚጠቅም ቢሊየነር መሆን ፈልጋለሁ ኢትስ ጉድ አልኩት ሁለተኛው BMW ሳ ምንድነው አልኩት ማሂር መሆን ፈልጋለሁ በአንድ ፊልድ ላይ ጥልቅ አዋቂ መሆን ፈልጋለሁ በሐዲሱ ሊሆን ይችላል በቁርአን ተፍሲር ይሆናል በኬሚስትሪ ሊሆን ይችላል በፊዚክስ ሊሆን ይችላል በአንድ ፊልድ ጥልቅ አዋቂ መሆን ፈልጋለሁ BMW ሳ ምንድነው አልኩት ወልዩላህ አለ ያ አላህ ወልይ ባሪያ መሆን ፈልጋለሁ አላህ የሚወደው የሚያከብረው ባሪያው ሊሆን ፈልጋለሁ ግቡ ምንድነው BMW ግባችንን እንደ ስማችን መመለስ አለብን ስምህ ማን ነው መሐመድ ግብህሳ እንደዚህ ቁጭ ማድረጋለን ከፊት ለፊታችን ያስቀመጥነው ስዕል ሊኖር ይገባል ምን ሮጥለት ሌላውን ጠየቁት አንተሳ ግብህ ምንድነው ሙዕተቅ አለ አረቢክ አብሪቬሽን ነው ስም ያረገ ሙዕተቅ ማለት ነፃ ያወጣ ማለት ትርጉሙ ምንድነው ስለ ሚ ማለኝ እሱ ደግሞ ሚሊየነር መሆን ፈልጋለሁ አለ ያው የገንዘብ ነገር ሁሉ ማወል ሱፍ ነው ይጠራታል وتحبون المال حبا جما لخير كونا جن جنزبن بنزو ملكام ان شاء الله يوم ياسفلغنا ادلم عند وندمي ياساقين عندن سو اقومننا طيقنا يلال كدمصو لا بتام ياسدست دمص مندن نوال نوال يا اذان دمص نمتطبقوت ادل عالم دغمو سوديس سيقرا نو ادل ሱግነ ይንጉላላል ደስ ሚለይ ድምጽ 10 ሳንቲም ወድቃ ኪል ኪል ኪል ኪል ኪል ለምትልበት ነው የሳንቲ ድምጽ አለ አይደል እሱ ነው የሚያረካኛል እንደ አይነት ውዴታ ደግሞ እስላምም አይደግፈንም አላ ኩል ሐሊን ግቡን ሲናገር ምን አለ ሙዕተቅ ሚም ሚሊየነር መሆን ፈልጋለሁ رسول منالو نعمه مال صالح مع رجل صالح مرط جنزب كمرط سوغا من يامر قالو نبي صلى الله عليه وسلم كازو لخير نو جلزنا ماكينام كغزا لخير نو مسجد مهجا سرا مهجا دعوه بوتا ملكام بر كملكام سوغا من يامر قالو نبي صلى الله عليه وسلم على كل حال من على ميم ميلينر مو نفلقالو مو عين عين وسام مندنوال عالم مهون فلقال بدينوم بدنياوم يتساكلت عالي تنانت وندمي جا ياورال نبر اندن شيخ زغلول النجار هنا الرساله لي بروجرام علاچو ار تفسير العلم مين تلك يا علماتين مرط مهور ناتشو بزاوم تلك داعي ناتشو بتام ميغرماچو كعابا يا علم سنتر انديت اندهونچ በቅርቡ ሪሰርች አድርጎ አቀርባው ከአባ የዓለም እንብርት መሆኑ አላህ ወደ ዓለም እንብርት ነው ረሱልን ይላካቸው ሊቱንዚረ ኡመል ቁራ ወመን ሐውላሃ የከተሞችን እናት መካን ልታስተነግግ በዙሪያውም ያሉት ሴንተር ናት ይላል ከአባ ከዓለም ሰዓት አቆጣጠር ጋር ያላትን ሪሌሽንሺፕ ግንኙነት ጥናት አድርጎ አቀርባው በቅርቡ حجر الاسود ይሄደን እንድንሰማው የታዘዝነው ድንጋይ አለ አይደል? ባይጠቅመን ባይጎዳን ያን ፍቀው ወስደው ማዕድኑን አጥንተውታል። ውጤቱን ሲናገሩ ምን ይላሉ? ሀጀረል አስወድን የሚስም ሰው የሚያገኘው ፈውስ አለ፣ ያልሳመው ሰው የማያገኘውን ይላሉ። ትልቅ ምሁር ናቸው። ሙዕተቅ አለ ይሄ ወጣት፣ ሚም ሚሊየነር፣ አይን ዓሊም፣ በዱንያውም የተሳካለት ዓሊም፣ ሁለቱንም የያዘ ኢትስኩድ አልኩት። ሚም ታዋሳ ምንድነት ሙዕተቅ ዜ ታዋ ተቅይ መሆን እፈልጋለሁ። አላህ የሚፈራ ባሪያ እነ ሊልሙተቂነ መፋዛ፣ እነዚህ አይነት ሰዎች መሆን እፈልጋለሁ። ኢትስኩድ ሙዕተቅ ከአፋሳ ምንድናት ቃኢድ፣ ሊደር መሆን እፈልጋለሁ። ሊደር መሪ፣ የሙስሊሙን ዓለም ወደ መልካም የሚመራ ግለሰብ መሆን እፈልጋለሁ። ግቡ ምንድን ነው? ሙዕተቅ BMW የእናንተ ግብ ወንድሞች ምንድን ነው ግባች? አንድ ይህም ፕሮግራም አቅርቤው ነበር እዛና፣ አንድ ጅዳ የሚኖር ሰው መንገድ ላይ አስቆመኝ። አሁን ረመዳን ላይ ና በጣም ወድጀዋለሁ ኡስታዝ ፕሮግራምህን አለ። እኔ 14 ዓመቴ ነው ጅዳ የተቀመጥኩት፣ ዝም ብዬ አሁን አገሬ እየገባው ነዋል። ግብ አልነበረኝ። አንድ ወንድሜ ግን አንተ ያልከው አይነት ግብ የነበረው አለ። በጅዳ አድርጌ ዩሮፕ እጄ ኢትዮጵያ ውስጥ እመለሳለሁ ያለ። ሁሉን እንዳለው ተሳክቶለት እንግሊዝ ሀገር ቆይቶ አሁን ትልቅ ፋብሪካ ከፍቶ እዚህ መጥቷል አለ። እኔ ዝም ብዬ ነበር የኖርኩት፣ ጠቅሞኛል ትምህርት ሲል እንዲህ እያጫወተኝ ነው። ምን ለማለት ነው የፈለግኩት? እኛም ዝም ብለን አንሆን፣ ህይወት ላይ አንድ ስዕል እናስቀምጥ። እንዲህ አይነት ሰው መሆን አለብኝ። ወላሂ አላህ ያሳካው። ወላሂ ወላሂ አንድ ታሪክ ልንገራችሁ። አብዱላህ ብን ዙበይር፣ ይህ ሰው ዑርወት ብን ዙበይር፣ ሙስዓብ ብን ዙበይር፣ እነዚህ ወንድማማቾች ናቸው። አራተኛ አብዱልመሊክ ብኑ ልመርዋን፣ እነዚህ ቁረይሽ አካ የተወለዱ ወጣቶች ናቸው፣ ገና ልጆች ናቸው። ከዓባ ጥግ ቁጭ አሉና አራቱም ምን ተባባሉ? ሊየተመና ኩሉ ሚና ማ ዩሕቡ፣ ለወደፊት አላህ ሊያደርግለት የሚፈልገውን እስኪ ከመሃላችን እንነያ ተባለ። ንያ እናድን። ከዛ አብዱላህ ብን ዙበይር ምን አለ? ኡምንየቲ አን አምሊከ ልሒጃዝ፣ እኔ የሒጃዝ አገር መሪ መሆን እፈልጋለሁ አለ። ሙስዓብ ምን አለ? ኡምንየቲ አን አምሊከ ልዕራቀይ፣ የሁለቱ ዒራቆች መሪ መሆን እፈልጋለሁ። ንያ ነው እንግዲህ፣ ከአባ ዙሪያ ቁጭ ብለው አብዱልመሊክ ብኑ መርዋን ምን አለ? እናንተ ዒራቅና ሒጃዝን ነው እንዴ የምትመኙት? እኔ ደግሞ መሬትን ላይ መንገስ ነው የምፈልጋል። ንያ ነው። ዑርወት ብኑ ዙበይር ምን አለ? ላ እኔ እናንተ እንዲህ ያው ሙስሊሙን ለማገልገል ስልጣን ብትመኙም፣ እኔ ግን ኡሪዱ አን አኩን ዓሊመን ዓሚላ፣ በእውቀቱ የሚተገብር ትልቅ ዓሊም መሆን ነው የምፈልገው። ሰዎች ከሱ ዲንን የሚወስዱበት የነቢያችን ሰለላሁ ዐለይሂ ወሰለም ሱና ከሱ የሚወስዱበት ግለሰብ መሆን እፈልጋለሁ። አራት ወጣቶች ከአባ ዙሪያ ላይ ይሄን ተመኙ። ሙአሪኾቹ የሚገርም ነገር ይናገራሉ። የተናገሩት ንግግር በቀደር የተጻፈ ይመስላል ይላሉ። ዓመታት ሂዶ ከ20 ዓመት ከ30 ዓመት በኋላ እንደ አብዱላህ እብን ዙበይር የሒጃዝ ፕሬዝዳንት ሆነ። ሙስዓብ የዒራቀይን ፕሬዝዳንት ሆነ። አብዱልመሊክ እብኑ መርዋን የሙስሊሞቹ አሚር አልሙእሚኒን ለመባል በቃ። የፋጢማ አባት ቅድመ ያናት ከዓባ ዙሪያ ላይ የተነዩትን አላህ ሰጣቸው። እንንየ ቁጭ ብለን ያ ረብ እንዲህ አይነት ስመሆን ሰው ፈልጋል አሳካል። ከዛም ትንሽ እንራመድ አላህ ያደርሰናል እንሻላ። እንግዲህ ስለ ግብ መቅረጽ የዚህን ያህል ካወራን ሸርጦች አሉት፣ ክራይቴሪያስ። ግባችን ይሳካ ዘንድ ለጥሩ ግብ መቅረጽ የሚረዱ ነጥቦችን እንዳሳለን። አንደኛ አንየኩን አልሐደፍ ዋድሐን፣ ግባችን ግልጽ መሆን አለበት። እንዲህ የሚታይ ቅድም እንድን ያለው BMW እንዲህ የሚታይ ግብ ስንቀርጽ ቤት ቁጭ ብለን ግልጽ እንዲህ አይነት ሰው መሆን እፈልጋል። ደሴ ወልዲያ ለዳዕዋ ሀጀነም ወልዲያ ጨርሼ ወደ ደሴ መጣሁ። ደሴ ላይ ሁለት ፕሮግራም ሰጡኝ። አንድ አረብ ገንዳ መስጂድ የሚባል አለ የድሮ ትልቅ መስጂድ ሁለተኛው ሹዋ በር መስጂድ ይሄ አላማ উম্মው ግብ የለውም ብዬ ስለማስብ ይሄን ፕሮግራም እነሱ ጋር አቀረብኩት አረብ ገንዳ መስጂድ ሰኞቀን ላይ እነዚህ ወጣቶች ተከታተለውኛል መስጂዱ በጣም ብዙ ሰው ነበር ማክሰኞ አረብ ገንዳ መስጂድ ላይ ሹዋ በር መስጂድ ላይ ሌላ ፕሮግራም ስሰጥ በጣም የሚገርም አንድ ወጣት የህይወት አላማህን ቀረጽሚል ፕሮግራም የተከታተለ ሰኞ የተከታተለውን ለማክሰኞ ቀርጾ በወረቀት አመጣልኝ የሚገርመው ግቡን በግጥም ነው የጻፈው ላንብብላችሁ እንዴት የህይወቱን ግብ እንዳስቀመጠው ለአላህ ስል እወድህ እኔ ደካማ ወንድምህ አላህ ሁሉን ይጨምርልህ ከመጥፎ ነገር ይጠብቅህ ጀነት አልፊርደውስ አላህ ይስተህላል አሜን ብያለሁ ኢንሻአላህ እያልኩ ሐሳቤን ገለጽኩልህ ትናንት ያልከውን ተረድቼ ተመልከቱ ሰኞ ማታ የተረዳውን ለዛች ለቀልቤ አስረድቼ አላማሽ እኮ ምንድነው ስላት ከሁሉም መርጣ ምሻላት ይህ ነው አለችኝ አላህ ያሳካላት ሚአቱ አላፍ ማለት ተሻላት ይላል የህይወት ግቡ ምንድነው ሚአቱ አላፍ እንግዲህ ሚም አታ አሊፋ ያላው ሊተነት ነው ሚአቱ አላፍ እንዴት እንዳስቀመጠው ተመልከቱት ምን ማለትሽ ነው ብዬ ስላት ይላል ሚአቱ አላፍ ሊተነት ነው ሚሊየነር እኮ ሚ ሚሊየነር አይደል ሚሊየነር እኮ አህለል ኸይራት አሊም መሆን አምትለው አሊም መሆን አውቆ ሰርቶ ማሳወቅ ነው ታ ሚአቱ ቱ ምትለዋል ተቂ መሆን ለአንድ ለጌታው አ አሚር መሆን ለነቢ ኡመት ላኢላህ ኢላላህ ሊሆነው ሞት ፋ ፍርደውሱል አዕላ ሊያስገባት ውድ ወንድሜ ዶ አርግላት ያ ረቢ አላህ ያሳካላት ይላል ሰኞ ማታ የተማረውን ቀርጾት ቁጭ አድርጎት መጣ አንዳንድ እህቶች ሲደውሉልኝ ሚአቱ አላፍ ነው አላማ ይሉኛል ያን ፕሮግራም ተከታተሉ በኋላ ምን ለማለት ፈልጌ ነው አደፋችን ግልጽ ታንጀብል የሆነ ጎል እንዲህ መሆን እፈልጋለሁ አንደኛው ግልጽ አላማችን መሆን አለበት ሁለተኛው ሀደፉ ጥሙህ ላ ይንተሂ የማይቋረጥ ስሜት ትልቅ አላማ ስንቀርጾ አላህ እንላህ የከረሁ ሰፋሲፍ አልኡሙር አላህ የተራ ነገር አይወድ ቁርአን ላይ ምንድን ነው ያለው ስለ ደግ ባሮቹ ሲያወሳ ان الذين يقولون ربنا دعاء درغالو المؤمنوت هب لنا لجسا من ازواجنا كميستوتاتشن وذرياتنا قرة اعين كبالبيتوتاتشن كلجوتشن يا يمارف يا ستن يلالو دغ باروتش علينا سيجرس مناله وجعلنا للمتقين اماما الله لم يفروت دغمو መሪዎች አድርገን ወጃአልና ሚነ المتقين አይደል ከመተቆች አድርገን አይደል በቂ ነው ቋር አድርገን ማለት መሪያቸው አድርገን ይሁ የሱ ባሮች ትልቅ ስሜት እንዳላቸው አሚና ጥሙሃቸው አይበርድ ነብያችን ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን ይላሉ اذا سالتم الله አላህን እኮ ስትለምኑት فاسالوه الفردوس الاعلى ፍርደውስን ስትጠንበሉት ጀነት አስገባን አይደል ጀነትማ ሰባት ደረጃ አለ አምስተኛውም አራተኛውም ልትገባ ትችላል ፍርደውስን ስጠንበሉት ትንሽ አጠይቁት ትልቅ ጌታ ፍርደውስ ሰقفه ጣራው አርሽ ነው አርሽ የሚባል ዓለም አለ وفيه يتفجر الانهار የጀነት ምንጮች እዛን የሚከፋፈል ስጠይቁት ምን ጠይቁት ፍርደውስ ረሱል ለምን ያነሳሱን ለትልቅ ስሜት ስጠይቅ ጀነት አስገባኝ አይደል ፍርደውስ ስለዚህ ምን ቀርጸው ግብ ትልቅ ስሜት ሊኖረው ይገባል ዶክተር ጣሪክ ስዊዳን የሚባሉ ትልቅ ዓሊም አሉ ይሄ ዓሊም ሼክ አብዱላህ ኢብኑ መስፈር ታቋቸዋላችሁ አብዱላህ ኢብኑ መስፈር ካሴት ላይ ቁርአናቸውን የምትሰሙት ትልቅ ሐፊዝ ቁርአን ቀሪ ናቸው ይሄ ዓሊም የዓለም የተህፊዝ ማዕከል ፕሬዝዳንት ናቸው የቁርአን ተህፊዝ ፕሬዝዳንት ናቸው ዓለም ላይ ብዙ አሰራጭተዋል እኛም ጋር ኢትዮጵያ ውስጥ አወሊያ ላይ ያለው የተህፊዝ ማዕከል በሳቸው ነው የሚተዳደር ይህን ዓሊም አገኘሁት ይላል ዶክተር ጣሪክ ጠየቅኩት ያ አብዱላህ ኢብኑ መስፈር ما هو هدفك في الحياة؟ يهيوت قبه من دنال كنت قبون تملكته أن أحفظ مليون إنسان عند مليون حزب بني كنت ترسل أن يحفظ فلقا عند مليون قبايات يمرزمو. كم وصلت إلى الآن؟ سكون سنت درسها للكود 20,000 هياشا صحف الجالو علي نقا 40 متوشي مليني درس من كرصة وقب هدف وطموح لا ينتهي ما يقرد ألم إتو بيوست هيا مسجد سرالو ألاماني لزيه منور أهل الخير وشني فلقال يروت آلي دكمال بتشهيوت قبوهين هدف طموح لا ينتهي. نبيات صلى الله عليه وسلم صحابوتشون عندي وطاعتوتشون سبسبوا لتلق سميت سيان نصاصواتشو منالو أيعجز أحدكم أن يكون كعجوز بني إسرائيل نانتن ديو كنانت مهل عند بني إسرائيل لو سيت شما قل لي سيت مهون ينساكشو أهل ديالواتشو. صحابوش دنقتو وما قصتها يا رسول الله أنت يا الله ملك تنيا يسوى تاريك من دنو نقران علواتشو يا عجوز قليز شما قل لي تاريك من يون سكيت أبك ورسول ياسقر رماتشو لصحابوش اندمولي لعن السوات ما النات بني إسرائيل مالت يعقوب زروش ناتشو كنبي الله يعقوب أسرولة لجي ولد قالو إن يوسف إن بنجامين يمسلو بزي ترابو 12 نقيبا دميلو الله أسرولة قوساوش بني إسرائيل يبالال النادي سويت كفلسطين ملكو قبسوس تعرفو نبر كفرعون على آقر مجرش علي نبيهم موسى الله نسان لي أوطع تشولاك فرعون انتعمر بأسا يوتال تكبلم الله سمتو يزو موطع تجمرو وده فلسطين بني إسرائيل يزو سيوتو قن تاحو في الصحراء براهو استفو واجو موجعو تفاتشو. نبي موسى عليه السلام متونا تأييكو بالربو تشاتشو بدمي قفوتن من دلنا موت عتسان النساء من يتفترة شقرا اللي تفاتشو برهالي والا شو منالو بدمي قفوت اللي قوش ما ماكر لزينا ميتاكم عندنا نبوءات هالوت نياقاكو آن دي تنقرن بنبياتوش وريه اللي بني إسرائيلوش نزامي عوطا نبي الله يلكال سيواتو قن ييوسف عليه السلام جنازة يزو كالونا ايواتو مميل تاريكال اللي عوطا نبي الله يوسف يتني تكبروت زو مصروس تنبر السوني زو كالونا موتات هايش لميل تاريكال لزانو من قدو يتفان عوطا ما نياك التاريا كبرو يعلبت مبوتا مياك إلا إيجي سيت ستك صوب جانا متاك. نبي الله موسى عليه السلام مدتنا بيا سينا يوسف انكبر نوصدونا وعلا قريه نبيات قلا اي بسبس مادل الله مريتن حرام عدر قال القرآن حفظوشن قلا نبياتن قلا يشهداوشن قلا مريتن دات بلا الله ارمى در قبات بكربوش محمد بن الصواف مبالو تي سعودي عالم بلفو كاستاو ساتشو زناب قبتو وحود طورنات لي موتوتن انتنوچون وها قبتو قبرون عفرار صوت نبر زناب قبرو فرس سيكفت يصحابوش قلا تقلت سيقلت يسعودي منقس ترانا صحابوچون ودا نبرو بثبوت على مملس عاليموچن سبسب كتسبسبو توست شا محمد بن الصواف عندو ناتش ساتشو يايوتن سيناقرو من الالو وممن دفنتو الالو دقناك أكبر قوات شووس حمزا يقنبت عن الالو الله أكبر مقتوء الأنف جرو تقرطال والأذنين قلت جروتش مشقوق البدر هدو تكدو نبار الجون هدو لا يدرقو فال سنان كساك كسو دان فسسا وشممنا أطيب المسك لن ميت أفت مسك عشتتني لن شهدوك عند ربهم يرزقون قلعتشون الله عندي النكاد رقوا نيقن تمنيو يساودي منقست ይሄን ቀርጾ ለዓለም አብቅቶት ቢሆን ዓለም የኢስላምን ትክክለኝነት ይበለጠ እንዲረዳ على كل حال የነብዩ الله يوسفን ጀናዛ መውሰድ ፈለጉ አካላቸው እቺን ሰይት መተው ጠየቋት አሳይና ቀብሮ ኖ አላሳያችሁ መስፈርት አለው አለች እሱን ካሟላችሁ አሳያል ነብይ ሙሳ ሀቲ ማ عندكي አምጫ መስፈርትሽን አለ መስፈርቷን ስም ሂማዋን ተመልከቱ ان اكون معك في الجنه ነበር መስፈርቱ ምንድነው ካንተ ጋር በጀነት ጓደኛ ልሆን ከነቢ ሙሳ ጋር ከባድ ደረጃ ነው ነቢ ሙሳ ማለት ሁሉል አዝም ትላልቅ ነቢያቶች ውስጥ አንዱ ነው وكلم الله موسى تكليما يا الله ان قال يسمكوا ናቸው ከሱ ጋር በጀነት ትልቅ ደረጃ ነው አይደል የጠየቀችው ነቢ ሙሳ ደነገጡና ይሄማ በጅ አይደለም አሉ ሀገራችን ሰው ቢሆን ሰጠናል ነው አይደል ይሄማ በእኔ እጅ አይደለም ምን መብታለይ ብለሽ አሏት አላህ ወህይ ያወረደና ያ ሙሳ اعطيها ما طلبت የፈለገችውን ስጣት እናደርጋታል ጀናዛው ያሉበትን ቦታ ሳይች አውጥተው ይዘው ተወጡ ረሱል ለዛ ነው ከዚች ታንሳላችሁ እንዴ ስሜታችሁን ከፍ አታደርጉት ቀበላህ ተጣህ መሞት ምን ቀርጸው ግብ ማይቋረጥ ስሜት ጋር መተሳሰር አለበት ሁሌም ስለተከባድ ስሜት سنናገር የሚጠቀስ አንድ ታሪክ አለ አንደሉስ ለያሁና ስፔን ላይ የተከሰተ ታሪክ ሱና ካፊያችሁ ለውረድ ምን ያህል ስሜት ሰዎች ለከባድ ስሜት እንዴት እንደሚነሳሱ ሶስት አሳ አጥማጆች ነበሩ በአንደሉስ ግዛት ዳርቻ የሚኖሩ ስራቸው አሳ ከወንዝ ያወጡ ለማህበረሰቡ ዲስትሪቢዩት ማከፋፈል ከዛ አንደኛው ይሄ ህይወት መረር ተራ ህይወት መኖር ሰይድ ዓዲ መሆን መረር መጨረሻ ምን አለ እስኪ ቁጭ እንበልና እንመካከራላችሁ እኔ መሮኛል የሥራ ዘርፍ ልቀየር ነው አላቸው ለሁለቱ ጓደኞቹ ለወደፊቱ እኔ የዚች ሀገር ፕሬዝዳንት እሆናለሁ አለ አንደኛ አስደንጋጭ ቃል ነው አሳጥማጅ ፕሬዝዳንት ሲሆን ከባድ ነው አይደል ከዛ ሁለቱ ጓደኞቹ ፈገግ አሉና ወሬው እንዳቋረጠ ምናል አንተ አለው ከጎኑ ያለው ለወደፊት ፕሬዝዳንት ሲሆን ምን እንዳደርግልህ ትፈልጋለህ አለ ፕሬዝዳንት ሲሆን ምን እንዳደርግልህ ሩቅ ነው አይደል ዘይ ብቻ ኸይር ተመኝ ኦኬ አላህ ያድርስልኝ አለ አላህ ያድርስልኝ እንጂ ቤተ መንግስት የሚመስል ቤት እንድትገነባልኝ ጋርዶች ወርቆች እንድትሰጠኝ አለ እስ ጉድ አለ ተጻፈልኝ አንተኛው ሳለ ከጎኑ ያለው ምን አለ አንተ ፕሬዝዳንት ስትሆን አላህ አለ እንደው አንተ ለመሆን ያብቃህ እንጂ ራቁቴን አድርገህ አህያሌ ጀርባዬን አዙረህ እየገረፍክ በከተማ አዙረህ አንተ ልትሆን ብቻ መጥፎ ንያ ነው ይሄ ሰው ይሄ ሰው ግን ተመልከቱት የአገሪቱ መሪ መሆን ግብን ቀርጿል ግቡን ለማሳካት ስቴፕ ተከተለ ወደ ሰራዊት ስልጣና ገባ እንግዲህ ፕሬዝዳንት ለመሆን የድሮዎቹ በጦርነት ስልታልፈ ነው ዛም ድረስ ጦርነት ውስጥ አላማ ስለ ታታሪ ወታደር ነው በሂደት 10 አለቃ በአገራችን ቋንቋ ነው 100 አለቃ 1000 አለቃ 1 ሚሊዮን አለቃ ይባላል የለም አይደል ብቻ ደረጃ ላይ ደረጃ ያገኘ በ27 አመት ውስጥ የአገሪቱ መሪ ጀነራል 27 አመት ጉዞ ረጅም ጉዞ ነው አይደል ከ27 አመት በኋላ የሀገሪቱ መሪ ጀነራል የጦር ዋና ተጠሪ በዛው አመት ውስጥ ንጉሱ ሞተ አሚሩ ሲሞት አልጋወራሹ ህፃን ልጅ አለ ለክብሩ ዙፋኑን ይዞ ቁጭ አለ ህፃን ፕሬዝዳንቱ ማን ይሁን ተባለ አማካሪ ማን ይሁን ተባለ ያ አሳጥ ማልክለ ሀገሪቱ ጀነራል እሱ ነው እሱ እንዲመራት ሀገሪቱን ልጁ ለክብሩ ዙፋኑ ላይ እንዲቀመጥ ተደረገ አላህ ደረሰው አለ ጥሩ ነያ ታገለ አላህ ወፈቀ ከዛ አንዴ ስልጣን ወንበሩ ላይ ቁጭ ብሎ ያለ የትዝታ ፋይሉን ሲያገላብጥ እነዛ ሁለት ጓደኞቹ ትዛሉ። ወታደሮችን ጠሩና እድስኩ ህዱና እስኪ ወንዙ ዳርቻ ላይ የሚቀመጡ ሁለት አሳጥማጅ አሉ ይዛችሁልኝ ነው አለ። ሲሄዱ በእድሜ ገፍቷል፣ አሁን ማሳያ ጠመዱ ናቸው። ትልቅ ዓላማ ህይወት ውስጥ አልነበራቸውም። the same work ይዘዋቸው ወደ ቤተ መንግስት ትፈልጋላችሁ። እኛም ቤተ መንግስታ አሳጥማጅ ናቸው። ፕሬዚዳንቱ ለምን ነው የሚጠራችሁ? አደነግጡም እናንተ ሸፉ ቢያስጠራችሁ። እኛም ቤተ መንግስት እውነት ተፈልገን? አዎ ኑ ትፈልጋላችሁ። ቤተ መንግስት ተዱ። ሲያዩ ተቀይሯል። እሱ አይመስልም፣ ተመሽቶታል። ግርማ አለው አለባበሱ ሌላ። እነሱ ደግሞ በድሯቸው ሙድ ናቸው። ከዛ ንጉሱ ምን አላቸው? ታቆኛላችሁ አላቸው። ንጉሱ ያናቀውትም አሉ፣ አይናቸውንም ከፍ አላደረጉ። እኔ እኮ የዛሬ 27 ዓመት አብሬያችሁ አሳሳ ጠምዶ የነበርኩት ግለሰብ ነው። ቀና ሲሉ እውነትም እሱ ነው። ደነገጡ፣ የሚገቡበት ጠፋቸው። ከዛ ያ ጥሩ የተመኘውን እጁን ያዘና አንተ ለወደፊት ፕሬዚዳንት ስሆን ምን እንዳደርግልህ ነበር ቃል ያስገባኝ? አረ ንጉስ እንኳን ደረሱልኝ አለ። ወዲያው እንዲህ አይነት ነበር የተመኘውት። ይሰራለታል፣ ቤተ መንግስት የሚመስል ቤት፣ ፈረሶች፣ ጋርዶች፣ ወርቆች እንደኔ ያው ሰጠው። ዞር አለና ወደዛኛው አንተ ምን ብለህ ነበር አለ። ንጉስ ረስቼዋለሁ አለ። አምጣት አምጣት አምጣት ያለውን አስታወሰው። ንጉሱ ግን አላዘነለትም ይላል። ራቁቱን አድርጎ አህያ ላይ አስተኝቶ በከተማይቱ እየተገረፈ እንዲዞር አደረገ። ምን አለ ቃሉ ሲጨርስ? أريد أن يعلم العباد فطوراني الله باروش اندياكو فلقالو أن الله على كل شيء قدير. الله بغلوم لي تشاين دهونا اندياكو فلقالو اندنياك اندميسة اندياكو فلقالو إذا جهد زرونا فلقالو طورون ننيا ننك أساكس الله أساكو هماتشن تلك مونا لب انديهونا لب والله يتشالا ችግርን ሩጠና አመልጣለን ብለው አመልጣውታል እኮ አሪ ያገራችሁ ሰዎች እ ችግርን ሩጦ ያመለጠ የለም። ሩጠና አመልጣለን አሉ። ተሳካ ይሳካል ኢንሻአላህ። እንኳን ሙእሚን ሆነ። ኦኬ ሁለተኛ ሶስተኛው ስቴፕ ግባችንን ለማሳካት አላማ ስንቀርስ፣ አንደኛ ግባችን ግልጽ ይሁን። ኢንሻአላህ ወደ ኋላ የመጣችሁት ፕሮግራሙ ይዘት የነበረው የህይወት ግብህን አስመን ዱንያ ላይ ተልቅ ሰው ሆነ ወጣ ነገ ትውልድ ፋይል ሲያገላብጥ በትልቅነት የሚያወሳ ሰው ሆን ያልን እየተነጋገርን የነበረው ምን ላይ ደርሰናል? አሁን ግብህን ለማሳካት የሚረዱ ነጥቦች፣ አንደኛ ግብህ ግልጽ ይሁን። BMW መኪናው እንደይመስላችሁ ትጠይቃላችሁ ስጡ ኢንሻአላህ። ሁለተኛው ትልቅ ስሜት ጋር ያያዝ ሂማዓሊያ። ሶስተኛው ስቴፕስ ቀደም እንዳልነው ስቴፖች አሉ። ዶክተር ለሁን ቢል አንድ ሰው ምን ያስፈልጋል? ሃይ ስኩል መጨረስ አለበት። ከዛ ዲግሪውን ይዛል፣ ያኔ ዶክትሬት ዲግሪ ማስተሩን ይዛል። ከዛ ምን ስቴፕስ አሉት ያሳካናቸው ምን አይደል? ንግድም ቢሆን 10 ሺህ ብር አለ 100 ሺህ ታደርሰዋለ። ቀደም እንዳልነው ወደ ሚሊየን ይደረሳል። ዒልምም ቢሆን 10 አመት ትቀራለ። ሁሉም ስቴፖች አሉት። እሱን ልንከተል ይገባል። አራተኛ ሰበቡ ማድረስ በድሉል ጅሁድ الحقيقي ተጨባጩን ምክንያት ማድረስ። አላማ ቀረስ ቁጭ ብትል ይሳካል? ቃኔ ሚሊየነር ሆናለሁ ዝም ብሎ ይሳካል? አይሳካም አይደል? ይሄ እንትን ነው የሚሆን ተዋኩል። ተወኩል ሳይሆን ተዋኩል ይሉታል፣ መሸንገል ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ከባህሬን አገር ሚገርማችሁ ሰበብን በማድረስ ሱራ ላይ ሲናገሩ ባህሬን ላይ ምርኮ ይመጣላቸዋል ወደ ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን ከሰሃቦች ጋር ቁጭ ብለዋል። ከሳቸው ጋር ከተቀመጠው አንዱና ትልቁ ሰሃባ ረቢዓቱ ኢብኑ ከዕብ አልአስለሚ የሚባል ትልቅ ሰሃባ አለ። ይህ ሰሃባ ከሳቸው ጋር ቁጭ ብለዋል። ምን አፍቀሪ ሰሃባ ይላሉ። እንደሱ ደሃ ሰሃባ ይላል። ከጎናቸው ያለ ምርኮ መጥቶ ሲያከፋፍሉ ረሱል ረቢዓ ከጎናቸው ነበር። يا ربيع سل يفلك كون طيق لست حالوت نبياتنا ربيع من على الدنيا نجر الطيق فرس بقلوب النبي ستوت ياكل من على اوتو اعطينيها يا رسول الله بتأيك هنا تسطعني الله يا الله ملكتني علاچو اون سل ما بدالك يمسله ان طيق قال ربيع من طيق اسالك مرافقتك في الجنه يا الله ملكتني يرسون غادنينت بجنه طيق قال علاچو رسول كبار طياقين يطيقاچو ساتشو كنا إبراهيم كنا موسى كتلا علقنو درجاتشو ربي انديت كساتشو غاي هنا رسول تكزالونا او غير ذلك قالوا ديو ليلى اللي تلواج من طيقوا قالوا ربي من قال لا اتشنات يا الله ملكتني قالوا ليلى يلني رسول حسبنا من قالوا فاعني على نفسك بكثره السجود بل انقدا سجود يودك بمدفات بنفس لي غزنيال الله يساكوال سجود ابزال بنيال علماء تشين سيتقسو من يلال اون لما ساكات من يسبلغا مدراوي سببو ما درس قچم له هل مالنا اندي بيتاچن كتاچ سكون كلاي فوقون يلال اري اغريس قچم له كونو كتاچ سكون كلاي فوقون زمرو يمط على لاي فوق فلازي من يسفل البذل الجهد الحقيقي تجباج هنا سببوچ ما درس سرا لي بيستم هون اندالناچو اندقدمو خمسተኛው الامل والتفاعل الله اندمياساكالن تسفا ما درك محل يميغطمون انقفاتوچ نورال غباچن شبا اندهونه ميتقوم جن امل انا عند ظن عبدي باري بترترني علولت بلوال امل تفاؤل يسفل ميغرماچو نور الدين الشهيد نور الدين يصلح الدين الايوبي استاذ ناتشو امير ناتشو شهيدونو ني موتوت نور الدين قدس انداهونو بكهاديان اج تيزا يال سوان كنسو اج لماوطا يتاغله تلك ساو بتام ميغرما منبر سرتو نبر طورنت لي يال منبر خطبه ميدرغبه منبرو هولم جهال سيادرغ فيت لفيتو يادرغو نبر علامه مندنو سيلو دي منبر ان شاء الله بزي منبر خطبه قدس است نخطب بتالن يال عمل تصفى لمكسكس نو لراسو ميغرمو اسو سايكفت نو كدنيا شهيدو نيموتو بسو درسا بصلاح الدين ايوبي قدس تكفتو يا منبر تتكلو خطبه تدرجب منبرو كتسرى ك20 عامت بهال ايه منبر لمن ياسراوالو عمل تصفى لمكسكس يابان يتلايو جابانو ستدو كجنرال ماناجر اوفيس طارا لي يدرجتو ميشن ستيتمنت علامه طاراو لي تتقسوال دكموت ماناجرو زين علامه وتتقسوال غدغداو بعالم تواقي اقاقرابي مون علبن ميل علامه تقرسوال دكموت طاري عندي سين من لي اينو يانن علامه لي اينو ود سراو يملس غبالو اترف لمالتني يان سلازي عمل تسفى اسفلغنا سدستنيا علاماتين لماساكات يسو لج محل لي لاغنيو وطيت موتيفيتر اسفلغوا ما نقاق اسفلغوا زي قران لمنو طياقي استملسو ميشلمواچو لما برتاتات نو ادله نبيات صلى الله عليه وسلم اشرف المرسلين صحابوچ من يالو نو ميطرواچو عمرن سيطروت من يلالو فاروق ايكو موتيفيتر نو ما نساشان فاروق مالت وشتن كحق يليهو سو مالت ابو بكر من يلتال صديق اونت بايو ها موتيفيتر تاعلاچ رسول اندي نبر تشارج ما يدرغواچ عند سو هوليم ودسا يمغبوا شلمات يابرتاتا اناتوچم بتونو زي انات اباتوچ تنورا لجوچاچو عند غب قرصو تنقساقسو وطيت يامطال شلمات ያስፈልጋል አክቲቬት ዲሆናል እንዳዲስ ኃይል ቻርጅ ያደርጋል ሁሌም የሰው ልጅ እንትን ያስፈልጋው ዶክተር ሞሪድ ኩላም ይባል ትልቅ ምሁር ግን ምን ይላል ሚሸለመህ ብታጣ ራስን ሸልም ይላል። እኔ ይላል ግቤን ለማሳካት መንገድ ላይ አንድ ጥሩ ውጤት ሳመጣ ሰፊ የራት ግብዣ አድርግና ሞሪድ ኩላብ ዛሬ ላመጣው ጥሩ ውጤት የተደረገ ግብዣ ነው ብዬ ብላል አላህ ራስ። አንዳንዴ አሽገውና በወረቀት ጥሩ ስጦታዎችን ለራስ ይሰጣል አለ። ما حكى جلدك مثل ذفرك ندير دراسك قدام ياكلم يبال على طرو ستوتا مرجئ لراسي يشلمال علاماتن لماساكت عند لي تدرسال هيا حفظ ستا صحفز هيا سو يونه شلمات لراسي اسفلنا موت ذيتروج اسفلغنال مترشا لي ملو اترك بسمتك في الحياه هيوت لي አሻራችንን ጥለን እንውጣላለን። አንድ ታሪክ ልንገራችሁ ወደ ፕሮግራሜ ፍጻሜ። አንድ ጋዜጠኛ ነበር፣ አንድ ጋዜጣ አንባቢ ሰው ነበር። ጋዜጠኛ አይደለም፣ መንገር ላይ የሚሸጡ ጋዜጣዎች አሉ። ሁሌም ሲያልፍ እነዚህን ጋዜጣዎች ፈርስት ፔጃቸውን የጋዜጣውን የመጀመሪያ ገጽ ሁሌም አንብቦ ጥሎት ነው የሚሄደው ጋዜጣው። እነዛ ጋዜጣ የሚሸጡ ሰዎች ሁሌም ይቆጡበታል። ወይ አይ ገዛ ያነበበ ይሄድባቸው ምን ይደረግ አንዴ ያዙት ሲያነሳ አንተ ወያት ገዛ ያነበብክ ፈርስት ፔጅ ሁሌም ተደው ምንድነው ይሄ ሰው ሲመልስ ምን አለ አይ አንድ ምጠላው ባለ ስልጣን አለ ሙቶ እንደሆነ ላይ ዜናውን ብዬ ነው አለ እንዴ ታዲያ ፈርስት ፔጅ ላይ መጀመሪያ ገጽ ምን አለ የሙታን እኮ አምድ አለ ከውስጥ ስትገልጸው የሞቱ ሰዎች የሚጠቀሱበት አለ እዛ ዳት ፈልግም አሉ የሰው ምን አለ እናንተ ሰነፎች አለ ውስጥ እኮ የሚገለጸው ተራው ሰው እነዚህ ትላልቅ ሰዎች ሲሞቱ እኮ ፈርስት ፔጅ ላይ ነው የሚገለጹ እንትና ሞተ ተብሎ ጋዜጣው እነሱ ነው የሚሸፈኑት እነዚህማ ደካማዎች ነው ከውስጥ የሚጠቀሱ መልእክቱን አያችሁ ምን ለማለት ነው ነው የፈለኩት ስትሞት ጋዜጦች ፈርስት ፔጅ ላይ የሚዘግቡ ሰው እንትናን አጣን ባለፈው ኢትዮጵያዊ ተልቀ ዓሊም ሐጅ መሐመድ ራፊዕ ሲሞቱ ሚገርማቹ ጋዜጦች ሁሉ የኢትዮጵያው መሐዲስ ይሏቸዋል የኢትዮጵያው ቡኻሪ ይሏቸዋል ያላሏቸው የለም ስለሳቸው ነበር ዘገባው ታላቁ የታሪክ ምሁር ፕሮፌሰር ሁሴን አህመድ ሲሞቱ ጋዜጦች ሁሉ ፕሮፌሰር ሞተ ፕሮፌሰር ሞተ ሰዎች ስትሞት ፈርስት ገጽ ላይ የሚዘግቡ ሰው ሆን መልእክቱ ይሄ وكن رجلا ان اتوا بعده يقولون مر وهذا الاثر سوچ هون يلالو سو هون سوچ كسو بهالا سيمتو مر ايهو بزي الفوال ايهو يغرو كوتي ميلو هون ايهو ياسرو مدرسه ايهو ياقراچو لجوچ ايهو تربيه يسطتچاچو لجوچو امتباي هوني عندي سيت موتچ يلالو ست موت 10 لجوچون ولدا طلاني هيدچ ሁሉም ዑለማዎች ነበሩ ይላል አስከና ሞተች 10 ዓሊሞችን ትታ ይዓላማ ህይወት ላይ አሻራችንን ጥለና ሄድ ወላሂ ትልቅ ሰዎችን ነው ሰዓድ ኢብኑ ሙዓዝ ሁላችሁ ታቆታላችሁ አይደል የአንሳሮቹ አሚር ነው አንሳር መዲና ውስጥ የሚኖሩ ህዝቦች አሚራቸው ነው እሱ ሲሞት በጣም ይገርማችሁ የሰለመው 30 አመቱ ይያለ ነው የሞተው 37 አመቱ ይያለ 6 አመት ነው አርስልምና ውስጥ የቆየ እ ሲሞት ግን ተፈጥሮ ለሱ አለቀሰች ይላል ነብይ ሰለላሁ ዐለይሂ ወሰለም ተዘ ለሞት ሰዓድ አርሽ الرحمن ይላል አርሽ የሚባል ዓለም አላል በጣም ግዝፈቱን አላህ እንጂ ማንም ማያውቀው ያ ለሱ ሞት ተንቀጠቀጠ አሉ ነብይ ሰለላሁ ዐለይሂ ወሰለም በእስልምና የቆየው 7 አመት 6 አመት ከዛ ሰሃቦቹ ተሸክመውት ጀናዛውን ሲሄዱ ቀለላቸው ያ ረሱላህ በጣም ቀለለ ንፋስ ሆና አሏቸው መላእክቶች ነው ተሸከሙት መችና አንተ ያዛችሁትና እሱን ለመቅበር አላህ Subhanahu Wa Ta'ala 70 ሺ መላእክታን ወደ ዱንያ ያወረደ አጃቢ ዳይነት ሰው ሁሉ ዱንያ ላይ ስትወጣ ትውልድም ያነሳ ትልቅ ዓላማ የነበረው ትልቅ ሰው ሁሉ ለመቅረጽ ዝግጁ ናችሁ ኢንሻአላህ ዓላማ ይኖር والله ዱንያችን ስናሰላት በጣም አጭር ናት ሀደኩ አይደል እድሜያችን 30 40 የሆነ ግብሳን በጣም ይገርማችሁ በቅርቡ አንድ ሪሰርች አንድ ዓሊም ለቀቀ የሆነ ቦታ ላይ ሳነብ እስኪ ይላ እድሜው 33 አመት የሆነ ሰው ዱንያ ላይ ንጹህ ኒት ንጹህ እድሜ ምን ያህል ነው ያለው እና ስለው ሂሳብ እናድርገው ይላል እድሜው ስንት ነው 33 63 አመት የነብዩ እድሜ ነው ሰድ ይላል ሰለላሁ ዐለይሂ ወሰለም على فكرة النبي يدمي يا بكر يا عمر سنتين وصوصتو سلسة صوص تعمت كل نيموت تولوك كل عمتني نبرات ايهن اسكي يتبارك دمين نو سديرا سلسة صوص تعمت دوني علي ينو رسو نسوه قزي مني علني علي قال كليت النادر قوينة والله حسابون رانسا سرات منات افاو قزين دلللن ميسمات مجمري علي اهون سرتن بلتن لما دربك انسسان سرال እንዛን ሰራለ ሀ 12 ስንሳን ሰራለ ወንዶች 89 ሰዓት 8 እናርገው ወደታች አይኔ መርካቱ 12 ሰዓት ይሰሩ ወንድሞች ስለአለ ይሄን ወዛ 8 እናርገው ወደታች አንድ ሰው ከ24 ሰዓት ውስጥ 8 ሰዓት ከሰራ ከ60 አመት ከ60 63 አመት ውስጥ اكس هالي صار سنت عامت اكس يمتى هيا ان دامت يمتى كل سنه 8 ساعات يا 24 ساعات عند 3ኛ ነው አይደል 21 አመት ደግሞ የ63 عند 3ኛው ነው አይደል ካልኩሌት አደረጉት ኢንሻአላ አንድ ሰው በቀን 8 ሰዓት ከሰራ በ63 አመት 88ን ሲደምሩት 21 አመት ምን ውስጥ ነው ስራ ውስጥ ነው 21 ያዙል አሁን አንድ ሰው በቀን ምን ያህል ይተኛል? 8 እናንተ ኖርማሉ አንተ ትናገሩ 14ቱ ምናምን አምጥቶ እንጂ እ? 10 ሰዓት እሺ 8 እናርገው በትንሹ እንስማም 8 ሰዓት ከተኛ አንድ ሰው በ24 ሰዓት ውስጥ በ63 5 ሰዓት ይተኛል? ስንት አመት? ያ አላህ 21 አመት እንቅልፍ ውስጥ አናሳዝ 21 አመት ይተኛል ያደም ደምሩልኝ 21 ሲደመር 21 42 የልጅነት 15 አመት አለ ደምሩት የልጅነት 15 አለ የሶላት ያልጀመርንበት የሩጫው ብሉግ እስክንደርስ ድረስ 57 አመት ከ63 ቀንሱልኝ እ يا الله سدست عامت نيت كذا كذا تشوست الى الدكتور طارق السويدان اداره الوقت من الكتاب علاچو كذا تشوست الى 60 عامت يونهو سو شنت بيتو 6 ور ياسالف عليه 6 ور شنت بيتو است نو بيقنو يجي 10 10 دقيقه است تدمر 6 ور شنت بيتو است نو صغور بيت است 1 ور ياسالف عليه አንዶር ጸጉር ቤት ውስጥ ነው የየቀኗ 20 20 በየወሩ ምን አድርጋት መቆረጥ አንዶር ጸጉር ቤት ውስጥ ነው ጫማ ሲያስር ይላል 8 ቀን ይፈጃል እቺ አንድ ደቂቃ አለች አርፍ ትትሰር ምን አረጋ እሷ በ63 አመት ስትደመር 8 ቀን ትመጣለች ይላል እቺን እንግዲህ ከ6 አመት ቀንሱት 5 አመት ማትሞላ ጥሬ ጊዜ ያለች ያውም 60 ለመግባት አላህ ከወፈቀ እድሜያችን በጣም አጭር ኒት እድሜያችን ትንሽ ናት እቺ ታዲያ አላማ ያስፈልጋት ልንቀርጽላት አይገባም ዝም ብለን ነውታ ግባችን እንቀርጽ ዳይነት ትንሽነቷን የሚያቆጥ ዑለማዎች ዝም ብለው አይጫውቱም ነበር ኢብኑል ጀውዚ ታላቁ ዓሊም ልቅ ዓሊም ናቸው ኢብኑል ጀውዚ አንድ ፕሮግራም ሲያቀርቡ እስከ 100 ሺህ ህዝብ ይገኝ ነበር አንዴ መንገር ላይ አንድ ወጣት አቆማቸው ምንድነው አሉት ንተጃደበ አጥራፍ الحديث ትንሽ ንጫውት ባክ ብሎ ያዛቸው ምን አሉት ሶር ብለው አውቅፍ الشمس شمسان አስቆማት አሉ ፀሐዩን ትንሽ አስቆምልን ረፍት ግዜ ካለ እንድንወያይ ፀሐይ ይሄድሽ ዱንያ እየተጠነጠነ ነው ተው ይባክ ምጫውት በሰዓት ይዓሊም ምን ይላሉ والله ይላሉ سبحان الله بحمده على سو جنتوس من يتكللته ዛፍ ይተከለለታል ተብሏል ጥላዋ ስንት አመት የሚያስከን سبحان الله وبحمده يالس ايشنكا جيزيو مياطفاون وط اتملكتوت سنت تمرزاف اندالفه ولا عند ذكر ستل الله من دوان جنته است ياسكمتها يا اغراچن عند وطات ياساقين كان كفلا هاجر ود اديس ابا سيمتا مصبح يزو ذكر يادرغنا بوزو ذكر بلوا ذا اند ورد منال ساري جنتن زاف بزاف ارجع ورد قال سبحان الله وبحمده يا لسو جنت است زاف يتكللتال الله من داون يسطو سلازي غزياچن زملو ايطفا لهيوتاچن بروغرام مينورن الله بسمانو من نتقم الله يدرك ان شاء الله. እሺ ሳዛችን እንግዲህ ለሰጡን በጣም ትልቅ የሆነ ሙሐደራ ነው صراحه يعني ሁላችንም ከዚህ ሙሐደራ በጣም ብዙ የምንማረው ነገር አለ ግን ኡስታዛችን ስለዚህ ነገር ሲያስተምሩን ስለ አላማ ስለ ረመዳን ምን ይላሉ እስቲ ባጭሩ بسم الله ያው دم مقبالي اندالكوت يعني رمضان محطات التغيير يسولج هيوتوج ميك عنيبت عديس مقرافنو اهينا قاطع من التقامو منو ملو ان شاء الله تلك ور الله سبحانه وتعالى هين ور سيدنا قيقو نالي اسجنك عدلم كما الرابات شمي اقينيو تكميل بنا فتر مسونقو دول منم ما اندار سبت لن يانو يدنا قيقو ور እዛን የጾምን አንቀስ ሲጨርስ አላህ ምን አለ? يريد الله بكم اليسرى ولا يريد بكم العسر ማስጨነቅ አላሰበም ማግራት ነው ለእናንተ የሻው ብዙ ዘርፈ ብዙ ጥቅሞች አሉት ረመዳን አላህ ይደነገገበት እጅግ በጣም እኔ ባጭሩ ረመዳንን የስልጣና ማዕከል ነው አላህ Subhanahu Wa Ta'ala ላንዶር አጥኖ ለ11 ወር ስንቅ የሚያስዝብ ነው ወር አሁን ሶላት ማይሰግዱ ሰዎች ረመዳን ላይ በለመዱት ትንሽ እንደረደራሉ ቃል አላህ Subhanahu Wa Ta'ala አየሩን ነጻ አደረገ ሸይጣንን አሰረ ሙእሚኑ መስጂድ እንዲገባ አደረገ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ኢዛ ጃአ ረመዳን ረመዳን ሲመጣ ፍትሐት አብዋቡል ጀና የጀነት በሮች ይከፋፈታሉ ወጉልቀት አብዋቡል ኒራን የጀሃነም በር አላህ እንዲዘጋ ያደርጋል ለክብሩ وصفدت الشياطين شيطانوچ እንዲጠፈሩ ያረገ አየሩ ንጹህ ማይሰግደው ላወር ሰው ታገኛለህ ይትልቅ ነጻ አድርጎ አላህ እስኪ ራሳችሁን ተርቢያ ስጡ በዚህ ወር ውስጥ እነሱ ተራሳችሁ ከኔ ጋር ተዋወቁበት ሁሉ አመጣው ወር የስልጣና ማዕከል ሸይጣን ሚታሰርበት ወር አንድ አባት አንድ ሰርግ ላይ ፕሮግራሙ ሰርግ እንዳለቀ ትንሽ ሙሐደራ ነገር ሰጠንና ስናበቃሳቸው ፕሮግራም ልስጣሉ አየሩን ከፈትንላቸው ይሄ ደጎር መጣ እንግዲህ አ ሸይጣን ይታሰርበት ሴቶች ሁሉ ሚሰሉበት እነ ሴንስ ጥሩም ይሆንበት ማለት ነው ሚስታቸው ጋር ትንሽ አይግባም መሰለኝ ከረመዳን በፊት አሉ ሾርባ አዘጋጅ ስትባል ለጎረቤት አቤቱታ ትልካል ወጡን ሰርቼ ካቀረብኩ አይበቃ ሾርባ ይያለም ያደርቀይ ትላል ረመዳን ሲገባ ደግሞ አቤቱታ ምትልከው የሾርባ ህላል ሰጠይ ብሎ ሸይጣኖች የሚታሰሩበት ወር ታዲያ ሸይጣን ከታሰረ አንዳንዶች ስቲል ማይሰግዱ አሉ አይደል ለምን علماءዎች መልስ ሲሰጡ ምን አሉ መኪና እንግዲህ አብዛኞቻችሁ ትነዳላችሁ በጣም እየፈጠንክ ድንገት ፍሬም ብትዝ ትንሽ ትንሸራተታለህ እ ይሄ ሸይጣን 11 ዶር ሲጋለበው ቆይቶ ሲለቀው ትንሽ እንደረደራለ ዒድ ሶላት ሚመጣ እኮ አለ እ ረመዳን ሳይሰግድ ዒድ ሶላት ላይ መስገጃ ይዞ ታይዋል ፍሬኑ ዛ ድረስ ነው የተንሸራተተው መኪናው አይ على كل حال رمضان تلك የስልጣና ማዕከል ነው ሐቂቃ ራሳችን ምናልባት አላቅም ከሰዓት ፕሮግራም ካለና ይዋል ኢንሻአላህ በረመዳን ዙሪያ ላይ ምን መስራት አለብን ቁርአን ጋር መታወቅ እንዳለብን ዱዓ ላይ መበርታት እንዴት እንዳለብን እነዚህን ነጥቦች ኢንሻአላህ በስፋት እንዳሳለን እላለሁ ኢንሻአላህ። አላህ ጾሙን ይቀበል ኢንሻአላህ። እሺ፣ ሁለተኛው ጥያቄ ያው ኡስታዛችን ማሻአላህ በመሐደራ መሃል እነ ቡኻሪ እነ ሙስሊም ስለነ አብዱል መሊክ ኢብኑ መርዋን ስለነ ብዙ ነገር ነግረውናል። እና እኛ መሃል ማሻአላህ ከቤት ሰራተኛ ጀምሮ እስከ ነጋዴ ድረስ አሉ እኛ መሃል መሐደራውን የሚከታተሉ። እና ስለያንዳንዳቸው ለዲናቸው እነ ቡኻሪ ይሄን ያህል ለዲናቸው ትልቅ የሆነ ነገር ካበረከቱ እስከ ቤት ሰራተኛ ጀምሮ እስከ ነጋዴ ያለው ምን ማድረግ አለበት ይላሉ። ለያንዳንዳቸው የተወሰነ ነገር ቢመክሩ ምክር ነገር ቢሰጡል። እኔ ቢስሚላህ ራህማን ራሂም والله ዑለማዎች ምን ይላሉ? ሁሉንም ሰው ወንበር ላይ ቁጭ ብሎ ዳዓዋ እንዲያደርጋን ፈልግም ይላሉ። ባለበት የትኛውም የህይወት መስክ ላይ እስላምን አስተላላፊ ይሁን። ስነ ምግባርህ ወደ እስላም ይጣራል አይደለም እንዴ? አንዳንድ ነኝ ሐቂቀተን የማያቸው አንዳንድ ዶክተሮች አሉ ሙስሊም አይደሉም ባህሪያቸው ምናም ስታይ እስልም ሙስሊም እንደሆነ የምትመኝላቸው ሰው አጋጥሞያካ አሉኩ ያ ረቢ እንዲ በሰለመ እንዲ ኮን የቀረው ይሉኛል ኡስታዝ እቺን ያህል ነው የቀረው ይሉኝ ሰዎች አሉ። ውብ ስነ ምግባር ያስከው ዲን እንዴት እንዳነጸ ነው የሚጠቁማቸው ለነሱ። አንድ የመስጂድ ኢማም አሜሪካ ውስጥ አሰጋጅ ናቸው እንግዲህ ለኢማሞቹ መልእክት ነው ይሄ ኢማም መስጂድ አሰግጅ ሰውጣ ይላል አንድ ፈረንጅ ከፊት ለፊት ያልፋል ከዛ የታሰሩ ብዙ ዶላሮች ይዟል እሽግ ናቸው እነሱን ጥሎ አለፈ ከፖርሳው ልክ ሲሄድ አነሳው ተይም ሳይው ብዙ ዶላር ነው ያሳሳ ነው ከዛ ልቅጣው ይሄን ሰው ወይስ ልስጠው ልቅጣው ነ ሳይንስ ለሱ ባልሰጠው ለየቲም ማሳዳሪዎች ሰጠዋል ለመስጂድ መስሪያ ይሆናል ለዘበኞች ክፍያ ይሆናል ማልቀጣው ከዛ ነፍስዬ ጋ ፈትዋ ጠየቅኩን አይ ይቅርብኝ ብሰጠው ይሻላል ሄሎ ዩዩ ታላል ቁትመጣል ምንድነው አለ ብር ጥላሃል ወሰደ ምን አለኝ እንዳልሰማ መስሎ ብር ይጣልከው አለ ኢትስ ዩር ማኒ ፕሊስ ቴክ ኢት እህ አለና ፈገግ ብሎ አይ ከዛ ብሩን ተቀበለና ምን አለ ስማኝ አለ ይሄን ብር አውቄ ነው ይጣልኩት አንተ የሙስሊሞቹ አሰጋጅ ነው ስለምናኔ ያጠናው የተከታተልኩ አንተ አሰጋጁ ካልታመንክ ዲናችሁ ውድቅ ነው ማለት ነው ሙስሊሞቹን እየመራ አንተ ሌባ ከሆንክ ውዳቂ ዲን ነው ልፈተነህ ነበር አልፈሃል እስልምና እንዴት ነው መቀበለው አለኝ አላሁ አክበር ስነ ምግባራችን ይሄ ሰው ዳዓዋ አድርጎለት ነው ታማኝነቱ ነው ወደ እስላም የጠራ በጥሩ ስነ ምግባርክ ወደ እስላም መማረክ አለኩ ያ አላህ እንዴት ነው ይሄ ዲን የቀረጸው የምትባል ሰው መሆን አለም ውብ ስነ ምግባር ትሁት አዛኝ ታማኝ አብል ሐሰን ነደዊ ህንድ ውስጥ የነበሩ ትልቅ ዓሊም ናቸው አንድ ኪታባቸው ለምን ይላሉ ህንድ ውስጥ አንድ የሚገኝ ቦታ አለ ሁንዱኮቹ ህንድ ሀገር የሚኖሩ ጣዖት አምላኪያን አሉ ታውቃላችሁ ተራ የሚገዙት ነገር ነው ማይገዙት የለም ነው የሚባል አንድ ትልቅ የፊዚክስ ምሁር ጋር ቁጭ ብለን ይላሉ ወጣቶች ከሱ ጋር እየተወያየን ይያለ በጣም ዒልሙ ገረመ ትልቅ ፕሮፌሰር ነው እዛት ማህል ያወራ ወረዳልና መሬት ላይ ስጁድ አደረገ ደነገጠና ምንድነው አለ አይኛ አይጥ ከሚገዙት ጎሳዎች ነንና በዛውን አይጥ አልፋ ማለት በጣም ያሳዝናል አ እንዲህ አይነት እምነት ህንድ ውስጥ አለ አይጥ የሚያመልካለ ድመት አለ በጣም ማያመልኩት ነገር የላቸው አላ ኩል ሐሊን ሁንዱኮች የሚባሉ ጣዖት አምላኪያን አሉ እነዚህ ሁንዱኮች ከሙስሊሙ ጋር በአንድ ቦታ ላይ ተጣሉ ሙስሊሞቹ የሶላት ቦታችን ነው እነዛ የአምልኮ ቦታችን ተጣሉ ማን ይፍረድ ያኔ እንግሊዝ ህንድን በቀኝ ግዛት ያዘችበት ሰዓት እሷ ነበር የምታስተዳድር ወደ ዳኛው ሄዱ ዳኛው ፊት ቀረቡ ሁለቱም ተወያዩ ታሪካዊ መረጃ አላችሁ ሁለቱም የላቸው ቦታው የነሱ ስለሚገልጽ ከዛ ህንዱ እንትኑ ይሄ ፈረንጁ ዳኛ ምን አለ ከሙስሊሞቹ መሃል አላህ የሚፈራ በሱ ቃል እንድፈርድላችሁ የምትመርጡት ሰው አላችሁ እንዴ አላቸው ለሁንዱቆቹ متታቆት ሰው አለ ሁንዱኮቹ አንድ ደግ ሰው ያቆ ነበር صالح የሆነ ሰው አዎ አንድ ዓሊም እናቃለን እሱ በፈረደው እንስማማል ምን ያህል ቢያምኗቸው አያችሁ በራሳቸው ላይ እንዲፈርድባቸው ሙስሊም መረጥ ይሄን ሸኸዱና ና ፍርድ ቤት ለመስክርነት ጠየቃለ ሲለው ይሄ ዓሊም ምን አለ እኔ አልመጣ ነዚ እንግሊዞች ገብተው አገራችን በክለዋታል ስልምናን ሽባ አድርገዋታል ፈረንጅ ፊት ላልቆም ለአላህ ምያሉ አልመጣም አለ ለዳኛው ደው ነገሩት ዳኛው ምን አለ ማፍሪ ሙሽኪላ ችግር የለም ይምጣና ፊቱን ዙሮ አስተያየቱን ይስጣል እኔን አለማየት ከሆነ ንያው ሄደው ነገሩት እሻለ ለምሳሳየዋል ፍርድ ቤት መጣ እንደገባ ፊቱን ዞረ ዳኛው እዚህ ነው ያሉት ፊታቸው ዘረ እሺ ምን ትላለ ተመልከቱ ያለው አሁን በተለያዩበት ነጥብ ላይ ቦታው የሁንዱኮች ነው والارض ارضهم ولا يجرمنكم شنعان قوم على الا تعدلوا اعدلوا هو اقرب للتقوى بوتاو ينسو نو فتحاو يونو بلو وطا تناغرو دانياو يچن قال يازنا لهوندوكوش فرد مسلموچو چوهو ينيا شيخ نو بلن انطتنو ياسركببنا ياسقطالر بتام ميگرمو هوندوكوش تسبسبونا በነሱ ላይ እንዲፈርድ ያደረገው እንግለሰብ ምን አይነት ዲን ታዲያ ምን ይሻል ለምን አንሰልም ሁሉ ሙስሊምና ተቀበሉ ይላል ያ ቦታ ምን ሆነ መስጂድ ተሰራ خلق ኢሳውን ዳዓዋ አይደለም ያደረገ ከሱ ላይ ያዩት ስነ ምግባር ይማረካቸው ሰሃቦች እኮ ነብዩ ሰለላሁ ዐለይሂ ወሰለም ዳዓዋቸውን ሰምተው አይደለም መጀመሪያ ያመኑት محمد الامين ميبال صيامي نبراچو تامانيو محمد لفطران يتامن يا الله ملكت يزو سيمت ايواشال اندي اونت نو بلاو نو مجمر يتكبر مجمر يماركاچو ووب سنه مغباراچو نا گلصنا سلازي من لا مالت نو لاسلام كلاتشن بالنبت بوتا تگبابا بالنب اسريوچ لسراتنيوچاچن سراتنيوچ لاسريوچاچن ሰዎች ጋር ያለን ተስስር ዲናችን ዲናፍቃቸው መናደርሰው መሆን አለበት ባለን መስክ ባለን መስክ ከቻልክ ቫምፕሌት ሰጠዋል ካልቻልክ ካሴት ሰጠዋል አንዷ አሜሪካ ደወለችልኝና ለምሳሌ ልንገራችሁ ካሴት ኮፒ አታደርጉ ምናምን ተብሎ ይጻፋልና እሷ ግን ኮፒ አድርጋ ሁለት መጣጥ ቤት የሚሄዱ ጎረምሶች አሉ ሰጣቸው ያን ካሴት አይቶ መስጂድ መጣው አሁን ያን ጽሁፍ ስታይ ደወለችና ኡስታዝ አለችኝ ካሴትህን አባዝቼ ለሁለት ጎረምሶች ሰጥቻለሁ እነዚህ ልጆች ተብተው መስጂድ ገብተዋል ምን ትለኛለህ አለች ምን ትላላችሁ አፉ ብለንሻል አንቺን አልኳት እቺ ዳዋ ማድረግ አልቻለች ሚናዋ ግን ምን ነበር ካሴት ገዝታ ሰጠች አቅሟ ይዚህ ነው ያለ ምን ለማለት ነው ባለን የትኛው የውቀት መጣ ባለን ችሎታ እስልምና ድርሰም በተለይ ወላሂ እስልምና አገር ውስጥ ሌላ እምነት እንዲስፋፋ ፈቀደ ማለት ኪሳራ ነው ወላሂ ይሄን የመሰለ ወርቅ ዲን ይዘን አላደረስነው እኮ እዛ ነው ባለፈው አንድ አውሮፓ ውስጥ አንድ ክርስቲያን ሰለማ እምነቱን በጣም ወደደው እስልምና ወጨርሻ ዳዓዋ ላደርግ ነው ብሎ መስጂድ ላይ ቆመ ሰዎች አረገና ነቁጭ በላሉት ቆመና يا ايها الظالمون مسلمون كون ان انت بدايوچ صابارغوتن انت يا ايها الناس يا ايها الصائمون نو ميبالالو لا لا يا ايها الظالمون انديت انديت لالحالو بدايوچ ناچو هنتن اسلمنا انقو نو ان انت جن انقو لي تتقللاچو بابوش ناچو وي بنقو اتاغيتو وي سون دياغيت بوتاتل ስካውን በእናንተ ምክንያት ከዲን ቆርቀን ነበር እኔ የውመል ቂያማ ሙስሊሙን ከአላህ ፊት ፈረደዋለሁ እኔ እስልምናን አገኘው እናት አባቶችስ ማን አደረሳቸው እጭራሽ ሙስሊም የሆነ ሰው ግን ወደ ሌላ ሲሄድ ከስረናል ማለት ነው والله ለኢስላም አምባሳደር ነን ብለን እንሰል የትም ቦታ አድነ ኢስላምን አስተዋቂ ኢንሻአላህ አላህ ይረዳን ይሄ ዲን እንኳን ነግረናቸው አንብበው እኮ ነው የሚሰልሙ እስልምና ሊጎዱ መጥተው ይሰልማሉ ባለፈው አጫውቻችሁ ከሆነ አንድ ትልቅ ምሁር አለ ነጮቹ የኛ ጭንቅላት ነው ይሉት ትልቅ ምሁር ይህ ምሁር ትልቅ አሳይመንት ይሰጣዋል ሐላፊነት የተሰጣው ሐላፊነት ምንድነው እስልምናን አጥንቶ በእስላም ላይ ሂስ ሊጽፍ ትጭት ሰው እንደው እንዲጠላው ዲኑን ለማድረግ ማንበብ ጀመርኩ ይላል እስልምና ከላይ ሳነብ الحمد لله رب العالمين لعالم يتلاك منت مونو تردوا كتاج سمطا قل اعوذ برب الناس يسو لجوچ لا كذا لعالم عالم لالو يسو لجوچ يتلاك ملكت مونو وسط يتردوا كذا وردسل بقره لا يمن يلال الف لام ميم ذلك الكتاب لا ريب فيه نم ترتر يلو كالله سلامون ለሙእሚኖች ለሙተቆች መመሪያ ስለመሆኑ ሚለው ጽሑፍ አነበብ ደነገጥኳል ለምንድን ነው ደነገጠው ማንም ጻፊ ታዋቂ የሚባል እንኳን ሲጽፍ መጨረሻ ላይ ምን ይላል ግን የሰው ልጅ ነኝ ከጻፊ ስተታይ ጠፋምና በኢሜል ርምት ስጡኝ ይላል እ መጻፎች ስታነቡ ስተታይ ጠፋምና አስተያየታችሁን በዚህ ፖስታ ሳጥን ቁጥር ላኩልኝ ደውሉልኝ ኢሜል አርጉልኝ ማንም ጻፊ ይላል አላህ ግን ቁርአኑ ሲጀምር እንደዛ አለ እንዴ لا ريب فيه هدى للمتقين there is no doubt لمؤمنوچ ممرعان لبه نكاو يلال فجرش اسلمنا انت تقبل اسلام اللي تچ يمطاس عند مصحف اساتمو علاو مصحفون اساتمو سيجرس وسط جص لاي من يلال I come to Islam as a rover but it lasts forever ወደ እስልምና ሽፍታውኝ የመጣው እዛው ውስጥ ሰምጨ ቀረው ይላል አላሁ አክበር እንኳን እስላምን አቀረበ ነው ሊተቹት መጣው ተማርከው ይቀራል በምን ችለው እስላምን እንርዳላለሁ ኢንሻአላህ እሺ እና ባለችና አጭር ሰዓት ለወንድ ለወንዶች መናገር የሚፈልጉት ነገር ካለ ለአንድ ለሁለት ሰው ድልን ሰጣለን ለከሴቱ ከእህቶቻችንም ለአንድ ለሁለት ሰው ድልን ሰጣለን ኢንሻአላህ ናዓም ማሪያ ዛክላህ እዚህ ድረስ መከተስን የነበረው በፍለክ ስራ ከረከን አላህ ይደግ አላህ ምትወደው ቦታ ይደርስ እና አላህ ይጀምር ኢንሻአላህ እኔ ከተናገርካቸው አንተ ነው ጠይቀህ እዚህ አላማ ስላላማ ነገርና ያንተን አላማ አቱ እዚህ እንደተስከና ካሁን በኋላ ሳላማ ስለተበሽት ጥያቄ ካተራ ጥያቄም ድንመሰለ ማሻአላ ብዙ ዳዒዎች አሉ ሀገራችን ላይ እንደዚህ አይነት ትምህርት እኔ መጀመሪያ ጊዜ ነው በአማርኛ ስሰማ ሰምቻለሁ አላማ ምንድነው እንደዚህ አይነት የሆነ ለሰው ልጅ ሁሉም ትምህርት ትክክል ዲኑ በጣም አስፈላጊ ነው ግን ከዱንያውና ከአኺራው ጋር የተያያዘ ትምህርት ለመጀመሪያ ጊዜ እንደዚህ ሰማ እና ከዳይሞች ጋር እኛ ጋር ላሉት ካሉት ጋር ማለት ነው ያላችሁ እንቅስቃሴ ምንድነው ሰው ዱንያውና አኺራው ላይ እንዲያያይዝ የሰውን ጭንቅላት ለማሳደስ ታድሶ ቤተሰብ ሁሉ ታድሶ ያስፈልጋል ብሏል ህዝቡ እና ታድሶ ለማድረግ ምን አይነት እንቅስቃሴ ወደት አለ በእኛ ሀገር ላይ ማለት ነው እሺ ሽክራን ሽክራን እሺ ከሴ ከእህቶቻችን بسم الله بسم الله الرحمن الرحيم صالح يدرو دغاغ صالحوت عند سرا سيسرو سوا قالو يلالو فضيل بن عياد ميبالو عالم من يلالو انيكو كجمعه اسك جمعه قالو مزغبو ميتساسب سوا قالو يلالو جمعه اسك جمعه يتناغرون صفو اتشن رايت تشنيكس ميادر ጥሩ الحمد لله ሌላውን استغفر الله من ሰዎች አቃለው ብሎ እቺን ተናገረ ዑለማዎች ምን አሉ እንደይታወቀበት ነው ጅሱ ራሱ ነው አሉ ምንላች ፈልገይ ነው ከነሱ ሱና ይወሰድኩት ነው ይሄ ሁለተኛ ሙዕተክ ያልኳችሁ ግብ የኔ ግብ ነው የሆነ ሰው አለ አልኳችሁ እና ጥሩ ሚሊየነር መሆን ፈልጋለሁ ተቂይ መሆን ፈልጋለሁ عالم بولتهم مسك اكاديميكم يتماركون دينهم لاي طرو ليدر مون فلقالو ايتوبيان الله يدرسان ان شاء الله ثالثኛው ጥያቄ داعيዎቹ አዲስ አበባ ላይ ባላችሁ ቅንጅት ምን እየተሰራ ነው ካልክ ሰፊ ነገር የለም እንደ ተጨባጭ ኢትዮጵያ ውስጥ ያለው የግለሰቦች ጥረት ብቻ የተወሰነ ስብስቦች ወራቦች ዳዕዋዎች አሉ ግን የተወሰኑ ሰዎች የግል ልፋት ብቻ ያው እንደምታስበው አይደለም ሁሉም ነገር ከመጅሊስም ሁሉም ቦታ ላይ እንደሚታሰቡት አይደለም የግለሰቦች ጥረት ነው ግን ለወደፊቱ አንድ ትልቅ ዓላማ አለ አላህ ካሳካው የሙስሊሙን ልዩነት እየጠበበ አንድ ደም ይሆንበት በሚያስማሙን ነገር ላይ በለጠ አብሮ ተጋግዙ በመስራት የታሰቡ ቅዶች አሉ የረመዳን ዱዓ አድርጉበት ኢንሻአላህ አክቸሊ ቅድም ወዳለ ያለ ወንድሜ እኔም ለአላህ ስለወደዋለሁ እንዳትረሳ ሁላችሁንም ወዳችኋለሁ አላህ ኢንሻአላህ ማሻአላ ያ እህታችን አላህ Subhanahu Wa Ta'ala በዚህ በረመዳን ወር የጀነት በር በሚከፈትበት ጊዜ አላህ Subhanahu Wa Ta'ala ከጀሃነም መስራት ኢንሻአላህ ተብቋት ወደ ትክክለኛ ወደ ሆነ ወደ እስልምና ሰላማጣት ሁላችንም ከሷ በላይ ለነደስተት ይገባናል አላሁ አክበር አላሁ አክበር Subhanallah ረሱላችን ለይ ሰላተ ሰላም እንደምናቀው እስካሁን ድረስ የሙስሊሞች ጣላት ሆነ የዘለቁ ሰዎች ቢኖሩ አይሁዶች ናቸው አይደል ግን የአይሁዳ ነፍስ ሲያለ ወደ ሲሞት ረሱላይ ሰላም ያለቅሱ ነበር ይባላል አይደል እንዴ እኛ ብንሆን አንድ ምንጣላው ሰው ቢሆን እንደው ተገላገልን ነው ምንለው አይደል ረሱላይ ሰላተ ሰላም ግን ያለቅሱ ነበር ሱብሃንአላህ ስለዚህ እኛ ከሷ በላይ መደሰት ያለብን እኛ ነን አላህ Subhanahu Wa Ta'ala ከጀሃነም ስለወጣት እሷንም እኛንም አላህ Subhanahu Wa Ta'ala በዚህ ወር ምን ዑተቃኢህ ምን النار ከጀሃነም ነፃ አውጥቻቸዋለሁ ካላችሁ ሰዎች አላህ ያደርገን نا شهادة أسيز إن شاء الله هنا عندما لو تيانا إن شاء الله أشهد أشهد ألا ألا إله إله إلا الله إلا الله وأشهد وأشهد أن أن محمدا محمدا رسول الله رسول الله وأن عيسى وأن عيسى عبد الله عبد الله ورسوله ورسوله وكلمته وكلمته ألقاها ألقاها إلى مريم إلى مريم وروح وروح منه منه وأن الجنة وأن الجنة حق حق والنار والنار حق حق وأن الساعة وأن الساعة آتية آتية لا ريب فيها لا ريب فيها وأن الله وأن الله يبعث يرأث يبعث يبعث من في القبور من في القبور الله أكبر الله أكبر الله أكبر, الله أكبر بسم الله የሁታችንን ቃል ወደ ነበረ ሽበት ምንጭ ተመለስ ይችላል ማዕናውን ማወቁ ጥሩ ነው ሸሃዳ ስንል ምንድነው ማስረዳት ለልጆቹ ጥሩ ነው ያው አሽሃዱ አመሰክራለሁ ነው አላ ላ ስትል ነው ማለት ነው ኢላሃ ፈጣሪ የለም በዚህ ነው የሚጀምረው እስልምና ከዛ ኢስባት ይባላል ኢላላህ كالله بستقر نفي وإثبات الميلوت لا ستل سيف انداقوك عملاك يلم إلا الله عادات حصر لطالب اللغة كزام نبياتنا صلى الله عليه وسلم ملك تنيا وندون مسكر الله نبي الله عيسى دقمو تالاك ويمريم لج ساتشوم يا الله يتكبرو ملك تنيا مهونات شون مسكر الله مالذ بلسنا እና ኢንሻአላህ ይሄም ያሳየው ትንሽ እንቅስቃሴ እንደሚያንሰል ነውና አደራ ልበራታላለ አላህ ያው በሰማነው ምን ተከም ያደርገን እኔም በተናገርኩት እናንተም ባዳመጣችሁበት አላህ ይትከመን ስራ ለሱ ብቻ ሲሉ ከሚሰሩት አላህ ያድርገን ዱንያ ላይ ስንኖር ግብ ቀርሰን ግባቸውን ከሚያሳኩት አላህ ያድርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله